السلام عليكم ورحمة الله وبركاته. أوكي إن شاء الله عندي يمين لنا قصير بعد القوال إن شاء الله اليوم من داير قلبي أستاذ تروني على الربط ولا ما استلالفون نقل أي يمين دمو إن شاء الله عبر أن نسمع له. سورة الأحقاف كاسرة أمس تسكاهاية قد تجويد تماريش كاسرة أمس متوارتنا. أعوذ بالله من الشيطان الرجيم. ووصينا الإنسان بوالديه إحسانا حملته أمه كرها ووضعته كرها وحمله وفصاله 30 شهرا حتى إذا بلغ أشده وبلغ 40 سنة قال رب أوزعني أن أشكر نعمتك التي أنعمت علي وعلى والدي وأن أعمل صالحا ترضاه وأصلح لي في ذريتي إني تبت إليك وإني من المسلمين. أولئك الذين نتقبل عنهم أحسن ما عملوا ونتجاوز عن سيئاتهم في أصحاب الجنة وعد الصدق الذي كانوا يوعدون. والذي قال لوالديه أف لكما أتعدانني أن أخرج وقد خلت القرون من قبلي وهما يستغيثان الله ويلك آمن إن وعد الله حق فيقول ما هذا إلا أساطير الأولين. أولئك الذين حق عليهم القول في أمم قد خلت من قبلهم من الجن والإنس إنهم كانوا خاسرين. ولكل درجات مما عملوا وليوفيهم أعمالهم وهم لا يظلمون. ويوم يعرض الذين كفروا على النار أذهبتم طيباتكم في حياتكم الدنيا واستمتعتم بها فاليوم تجزون عذاب الهون بما كنتم تستكبرون في الأرض بغير الحق وبما كنتم تفسقون. بارك الله فيكم. إن شاء الله هنجده الله تشنن بدن بالنكاثات لنا بتككل لنا انت من متشون مجرشا لاي الأستاذ قومون تنسات علن الله تشنن أستاذ እንግዲህ ፍላጎታቸው መልእክቱ በደንብ እናንተ በምትፈልጉት መልኩ መረዳት እንደሚፈልጉ ስለሆነ ያላችሁን አትቆጥቡ፣ በደንብ አድርጋችሁ ተከታተሉና እስቲ እንግዲህ መጨረሻ ላይ የሆኑን አስተያየት እንሰማለን። ኡስታዝ ማይክ ፍሪ። ما شاء الله ابن جمال تجويد የምትማሩ ሰዎች በደንብ ከተከታተላችሁ الله يجمرونا وندماتشن من جمال هو متقن جدا في التجويد حتى إذا سمعتم في القلقلة قلقلة وش سو بقلقلة نوم يتوق وابزاني وقزي ليلة تجويد اللي ركاكنا بتقام سسي هونو تنانش نقرو شالو السون قديه بزو تناتلم لكن قلقلة بقلقلة يمايج أو سو بتآمن تنو بليلا لستها يتشلم ناد سمال اتسامونا برنقري قال قلاون ديت نمي او مد الطبيعي مد اللازم مد يعني مدود كلها وإدغام وإظهار وإظهار ويعني إخفاء اندزي ما شاء الله دمو بتآمي قرمين تنفاسو طويل نو ኢብኑ ጀማል ትንፋሱ ጠዊል ነው። ያኒ አንዳንድ ጊዜ እኮ ትንፋስ ካጠረብህ ቁርአኑ ቁርጥርጥር ነው የምታረገው። እና ዱዓ አርጉለት እንሻ አላህ። ኢዘን ነብዳ ወንድሞች፣ አሁን አጭር የሆነው እነዛ ብዙ የተፍሲር ጉዳይ ለመሸከም የሚያቅታቸው ወይም ደግሞ አጭር ተፍሲር የሚፈልጉ ካሉ ማለት ነው፣ በሱ ጀምርና ከዛ በኋላ ሁለተኛው እኔ የምፈስረው አፈሳሰር እፈስራለሁ። እሺ፣ እንግዲህ በተፍሲር ዓለም ወንድሞች ዑለማዎቹ ይለያያሉ። ያኒ አላህ የረዘቀው ማሻአላህ አያው ከምስራቅ ከምዕራብ አምጥቶ አጣብቆ እንደዚህ በምንም አይነት ነገር ሰዎቹ እንዲገባቸው ተብሎ ሐዲት ያመጣ ተፍሲር ያመጣ ምን ያመጣ፣ በዛ ካልገባው በዛ ይገባዋል፣ በዛ ካልገባው በዛ ይገባዋል በማለት እንደዚህ ያሉ አንዳንድ ዑለማዎች አሉ። ሚዲየም አንዳንድ ዑለማዎች አሉ ደግሞ ተርጀማ ብቻ የሚፈስሩ ተርጀማና ተፍሲር ይለያያል ወንድሞች። አሁን እንግዲህ እስቲ ባጭሩ ጀምር። የቁል ስብሓነ ተዓላ ወወሰይና ልኢንሳነ ቢዋሊደይህ፣ ያኒ ወሰይና ማለት አመርና ማለት ነው። እና የሰው ልጅ እኮ አዘነዋል፣ እናትህና አባትህ አክብር ብለነዋል። ቢዋሊደይህ እሕሳነን፣ ጥሩ ስራ እንጂ መጥፎ ስራ ትስራ በነሱ ጋር ብለነዋል። ለምንድን ነው? ሐመለትሁ ኡሙሁ ኩርሃን ወወደዐትሁ ኩርሃን። ምክንያቱም እናቱ ስታረግዝ በጣም ተቸግራለች፣ ስትወልደው በጣም ተቸግራለች። እና ያኒ የእሷን መከፈል አለባት፣ የእሷን ጥረት በአዱኒያ ቀብለ ልአኼራ መከፈል አለበት። ታውቃላችሁ እናንተ ወሐምሉሁ ወፊሳሉሁ ثلاثون ሻህራን። እሷ ለተወሰኑ ወራት አርግዛ እንደገና ሁለት አመት በሙሉ ደግሞ ጡትዋን እንትን የመጠመጠ በጡትዋ የሚያድግ ልጅ አላት። ሐታ ኢዛ በለቀ አሹደሁ፣ ይህ ልጅ በዚህ አይነት ተወልዶ እንደገና እያደገ ሲሄድ ወደ 40 አመት ሲደርስ ይላል። ኢዛ በለቀ አሹደሁ ወበለቀ 40 ሰና፣ የሰው ልጅ 40 አመት ሲደርስ ያው አላህ የፈለገለት ነው፣ ሁሉ አይደለም፣ በጣም ጥቂት የሆኑ አላህ የፈለገላቸው። ቃለ ረቢ አውዚዕኒ አን አሽኩረ ኒዕመተከ ለቲ አንዓምተ አለይ። ምን ይላል አሉ? እዛ አላህ የፈለገለትና ሙእሚንና ሙስሊም የሆነው ትዝ ይለዋልና እናቴ 9 ወር አርግዛ እንደገና 2 አመት ጡት ሰጥታ እንደገና እስከ 4 አመት 5 አመት እስከማድግ ሽንቴና ስገራይን እያጠበች ተቸግራ እንደዚህ ያደረገችልኝ የረቢ ወፊቅኒ አን አሽኩረ ኒዕመተክ፣ ይህ ካንተ ኒዕማ ነውና እንትን አርግልኝ ወፍቀኝ። አንዓምተ አለየ ወዓላ ዋሊደይ፣ ለእናቴም ለባቴም ሰጣቸው ኒዕማም እኔ ልጅ ነኝና ልጅ አገኙ፣ እኔ ደግሞ በእነሱ አማካይነት ደግሞ አደግኩ እና በዛ መልክ ደግሞ ወፍቀኝ ጌታዬ። ወአን አዕመለ ሳሊሐን ተርዳሁ፣ ካሁን በኋላ ደግሞ እኔ 40 አመት ስለደረስኩ ካሁን እንዳልሳሳት ያዘኝ ወፍቀኝ። ወአስሊሕ ሊ ፊ ዙርየቲ፣ ደግሞ እኔ ወለድኳቸው ደግሞ እናቴ በእኔ ጥሩ ስለ እንዳየች ሁሉ እኔ ደግሞ በልጆቼ ጥሩ እንዳይ ደግሞ ወፍቀኝ። ፊ ዙርየቲ እኒ ቱብቱ ኢለይከ ወኢኒ ሚነል ሙስሊሚን፣ እና መስክርልኝ እኔ ከነዛ ጥሩ የሆኑ እስላሞች ነኝ አለ። ኡላኢከ አሁን ይህን ነገር ሲል እንግዲህ ያው አላህ የወፈቀው ነው እንደዚህ የሚለው እንጂ በአንጻሩ በመጨረሻ ወለዚ ቃለ ሊዋሊደይህ ኡፍን ለኩማ ያሉ ደግሞ ይመጣል። እንደዚህ አይነት ሰዎች አሉና የት ነው ቦታቸው? አላህ ስብሓነ ተዓላ ምን ይላል? ኡላኢከ አለዚነ ነተቀበሉ አንሁም አሕሰነ ማ አሚሉ፣ እነዚህ ሰዎች ጥሩ ጥሩ የሰሩትንና በከፍተኛው ደረጃ አሕሰን ማለት ነው። ለምሳሌ አንድ ጥሩ ስራ ይሰራል፣ ሌላ ደግሞ የበለጠ ስራ ይሰራል፣ ሶስተኛ ደግሞ ያኔ አንድ ሰው ለምሳሌ 3 አይነት ስራ ይሰራል። ጥሩ በጣም ጥሩና ኤክሰለንት የሆነው ስራ ይሰራል። እኛ ስናስበው በዛ በከፍተኛው ነው የምናስበው ይላል ሱብሓነላህ። ኡላኢከ አለዚነ ተቀበሉ አሕሰነ ማ አሚሉ ወነተጃወዙ አን ሰይአቲሂም፣ ዘንባቸው እንቀፍራለን፣ የሰሩት ጥሩ ጥሩ ስራ ደግሞ እንመዘግበዋለን። ፊ አስሓቢ ልጀና፣ ከዛ ጀና የሚገቡ ሰዎች ከእነሱም ይመዘገቡና የውመል ቅያማ ሲመጣ ደግሞ ጀና ይገባሉ። ይህ ነገር አለ አላህ ስብሓነ ተዓላ ዋዕደ ስድቅ፣ ይህ የማይከዳ ዋዕድ ነው። እኔ አልከዳም፣ ዒባዶቼን ባሮቼን አልከዳምና ይህ ቃል ነው ከኔ ይላል። አለዚ ካኑ ዩዓዱን፣ እና በአዱኒያ እያለን ይህ ሰራ ይህ አለበት ይህ ሰራ ይህ አለበት ስላለ ይህን ነገር እሰጣቸዋለሁ አለ። ከዛ ቀጥሎ ወለዚ ቃለ ሊዋሊደይሂ በዚህ አንጻር ደግሞ አንዳንድ አሉ በጣም መናጢና የተረገሙ ሰዎች አሉ ወለዚ ቃለ ሊዋሊደይሂ ላባቱና ለናቱ ኡፍል ለኩማ ያኒ እነሱ ባክና ስገድ አልሰግድም ና ባክ እንደዚህ አርገ በቃ ኧረ እናንተ ደግሞ ኡፍ ይላቸዋል አተዒዳኒኒ አን ኡኽረጃ ወቀድ ኸለት ልቁሩን ምንድን ነው ምትሉት አኼራ አኼራ አኼራ ሞት ሞት መነሳት መነሳት ምንድን ነው ይህ ስንት ሚሊዮን ስንት ሚሊዮን ከአደም ጀምሮ እስከሆን ያሄደ ማን ተነሳ ማን ተነስቶ አይተናል ናም አተዒዳኒኒ ያኒ ይህን ቃል እመን ትለኛላችሁ ይህ ሊሆን ነው ትላላችሁ አን ኡኽረጃ ወቀድ ኸለት ልቁሩን ምን ቀብሊ ያኒ ከሞትክ በኋላ ትነሳለህ ትሎኛላችሁ ኤሮፓ የት ደረሰ እናንተ ደግሞ ባረጃ አስተሳሰብ እንደዚህ ጠይብ ወሁማ የስተጊታኒላህ እነሱ እባክህ ልጄ እባክህ ልጄ ገደል አትግባ ትለዋለች እናቱና አባቱ ወይለክ አሚን እባክህ እመን እነ ዋዕድ አላህ ሐቅ ፈየቁሉ ማ ሀዛ ኢላ አሳጢሩ ልአወሊን ዝም ብላችሁ ነው አባቴ እናንተ ኦልድ አስተያየት ይዛችሁ በቃ አሳጢር አሳጢር ልአወሊን ድሮ የጻፉት ታሪክ ነው ዝም ብሎ ታሪክ የጻፉት እንደዚህ ጃሂሎች የጻፉት እንትን አምጣት ለቁርአን ኮን እንደዚህ የሚለው የጃሂሎች የጻፉት እንትን አድርጋችሁ ደግሞ እንደዚህ እና ለነዛ መጀመሪያ አላህን ያመሰገኑ ሰዎች ጀና ናቸው እንዳላቸው ሁሉ እዚህ ደግሞ ኡላኢከ አለዚነ ሐቀ ዐለይሂሙ ልቀውል እነዚህ ደግሞ የአላህን ቃል ደረሰባቸው ፊ ኡመሚን ቀድ ኸለት ሚን ቀብልህም አሁንም ያሉ ለመጣው ጊዜ የሚመጡ የድሮም የሚመጡ ሁሉ ጀዛአቸው አንድ ነው ኤሽዋ ደግሞ እነሱ ሸይጣን ማለ እንስ ማለ አላህ ስብሃነ ተዓላ እኮ የሚቀጣውና ጀሀነብ የተቀረበችው ለሰው ብቻ አይደለም ለሰውና ለጅን ናቸው ولذلك من إلال الله سبحانه وتعالى قل أعوذ برب الناس ملك الناس إله الناس من شر وسواس الخناس الذي يوسوس في صدور الناس من الجنة والناس جن الناس سو كلهم تزوال اندي سجدون دي صمو انبياء لجهنبي قبال في سورة الرحمن من إلال الله سبحانه وتعالى فبأي آلاء ربكما له لتنو انت جنوش الناس سوش بمن أينت نعمانو متكفروت إلال الله سبحانه وتعالى إذن ولكل درجات مما عملوا وليوفيهم أعمالهم وهم لا يظلمون يعني طرو يسرى طرو يسطوال الله سبحانه وتعالى مطفو يسرى مطفو يسرى يسطوال نداوم بشرنته كشرنته يتنسى طرو يسرى 10 طف يسطوال مطفو يسرى دمو عند يسطوال ويوم يعرض الذين كفروا نزي بتام بقى الله كفروا على النار نا براساتشونا بغنباراتشو سبو جهنم لا سياسغبواچو من يلالو أذهبتم طيباتكم في حياتكم الدنيا إن دستاتشو بعد الدنيا سلفاتشو بلاتشو تتاتشو تأقبتاتشو بتام تدستاتشو خلاص يعني إن أنت تاراتشو تلدستا يميلو إن شهواتشو سميتاتشو هدلو بعد الدنيا ألفوال واستمتعتم بها خلاص ألفوال بموت تلاياتشو كذا فاليوم أهون قني لالله سبحانه وتعالى يوم القيامة تجزون عذاب الهوني هوني مالت عذاب الهوني بتقام يوردت يودكتنا بتقام وردتنا يخونو سو جهن نفسي قبع السو هنا شنو متقبو بما كنتم تستكبرون في الأرض بغير الحق وبما كنتم تفسقون يه تفسيرنا أهون عندك على التوكميني كأندال لي ببارنيا ترقمي أسكمت كلاتشو ለምሳሌ በዚህ አይነት ተፍሲር የምትፈልጉ ከሆነ እንግዲህ ከነገ ጀምረን سورة المائدة بسم الله الرحمن الرحيم يا ايها الناس لنا نجمرالن በዚህ አይነት አጎርሳቸዋለሁ እላለሁ እሺ طيب አሁን ወደ ሁለተኛው ተፍሲር ልሂድ ሁለተኛው አይነት ተፍሲር ያው እንደምታውቁት ከኔ ጋር የለመዳችሁ ተፍሲር ነው እስቲ ስሙትና ይሄን እንዴት አድርጌ ላስቀምጠው ነኝ يقول سبحانه وتعالى ووصينا الإنسان بوالديه إحسانا صح؟ قرآن من إلال إحسانا ولا حسنا وصينا الإنسان بوالديه إحسانا نعم وصينا مالت أمرنا مالتنا ووصينا هنا أمرنا الله سبحانه وتعالى من يوم ابن آدم يتبالو من يوم ابن آدم أباتنا ناتنا ما كبرنا يفلقت النقر مرق إلا الشرك والمعصية تزوال قال تعالى وأوصاني بالصلاة والزكاة ما دمت حيا ووصينا مالت أمرنا مالت لما كفلقاتشو بل إلى آيات نهم متردد وصينا بأمرنا من وصية ستة أدرى لنو ترقم لك اندزي كهدنو وصينا مالت أدرى بلونال لا اندزي هذا اللم وصينا في هذه الآية أمرنا بتعزاز ملك الناس كمتو يهن لما اندي قباتشو كفلقاتشو ليلة آية. ويا أخوانا التفسير أفضل التفسير العلماء شو أحسن تفسير أن يفسر القرآن بالقرآن. رقم اثنين هو التانية أحسن التفسير بعد القرآن أن يفسر القرآن بأحاديث النبي صلى الله عليه وسلم. سوستنيا درجة أحسن تفسير القرآن سوستنيا درجة ميزو أن يفسر القرآن بكلام الصحابة يهنو أحسن تفسير مبالو سلزي ووصينا ما لا ترقوم لما كفلقات شو ليلة آية من إلال وأوصاني بالصلاة والزكاة ما دمت حيا نا عيسى نا زكريا دزيهالو عيسى نا يحيا نا أمرنا مالتنو يعني انتنو إسماعيل من دزيهالي يعني صلاة زكاة النسك زكاة النوطة أدرى بلونا لا دلم أزونا المالتنو أي أمرني. طيب وقوله سبحانه وتعالى ووصينا الإنسان بوالدي إحسانا كلمة إحسانا فيها قراءتان سبعيتان يهم برضو بالتوقت ترونه قراءتان سبعيتان من ماتنا قراءتان سبعيتان بلا صحابة قزي عندك قال بهولة أين تكرى بس وسط أين تكرى نبر لمن دنون دزي هون انقري عدس تمرت الاستاشوه هون قرآن سيورد واندموش قرآن معجزانو بتأم تلك تأمري هنا نو مكرياتهم تملكتهم قدي سيدنا موسى يا سيدنا موسى تكتايوش بسحر بتأم يقال وقت نبراتشو الله سبحانه وتعالى من أمت قلت يعني عسى بترست أونا أربع شي قمدو شام تتو يسون أين السحر أدرقو قمدو شو دا إبام دميك أير أدرقو إبام الهنو قل أين أتشو تشو نو دنية سحري الله من أمت الله شو يا موسى بتر ألقي عساك لونا بترو سيت إلكا ودزندو تكيرش انتنوا ودتلك إباب تكيرش انا فالتقفت 40,000 إباب 40 إباب بهدوا أسقبات شو هكذا المفسرون يقولون نزا سحيروش 40 نبرو مكنياتهم كمال لو فرعون قزاتنا يتسبسبو سلزي وددرنا يتدرجو بتأم كبعد انتنو يتدرجو سلزي من هذا الرجو جمادي زول متأنو بس حرا رجو دلدلدلدل بلو كارتو يعني جمادو ود إبابة أيروت مالتنو ولكن حقيقة هي جمادنو إن الله سبحانه وتعالى أوحى إلى موسى أن ألقي عصاك فإذا هي تلقف ما يأفكون يعني هلوم جمد ود إبابة تغيروا بلاتشو مالتنو سلزي موسى يسو جزي بسحر يتفننن بسحر بتقام كفتنيا درجة ينبرو سوش سلهونو بنسو تقبب عمتقنا يبلت انتنا متقلا شو تحداهم موسى تحداهم بالسحر. طيب عيسى بزاي ينبرو سوش دوم بتقبي بالنت بدكتور النت لمسالي بفوس بمدحانيت يتعمم بمدان بزام اتعمي تعوقو نبر عيسى من عمتا إن كان يتمم يموت سو بإذن الله أنا سانبر بشك قام تثون تنتنا رجو عندي يوفكر سيارجنا براري لوال بإذن الله يبر نبر عند سو دوية يا زو نم لما تأي يا زو ويم تقر عرطة إجوا بسم الله بلو إجنا استكاكلت نبر. طيب نبينا محمد صلى الله عليه وسلم قريشوش بزيال توقوا نبر يتوقوا بفصاحة اللغة العربية باربنيا قنقوا أراد الرسول أراد أقول لكم صراحة قريشوش بعربية قانقوا من اللي بلا تشوبك عربية قانقوا عندهم بتأمي تشاشلو بقريش جزهنو كان يفتخرون يفكرون ببر من الدنيا الله سبحانه وتعالى بزا الناس بميكروت معجزة قرآن متقلشونا زم ماله له حتى طيقهم الله سبحانه وتعالى من على شو فأتوا بسورة استي عندي سورة إن أعطيناك الكوثر فصل لربك وانحر إن شانك هو الأفضل يج أنت هل استي قرآن هم طالت شو ما قدروا سنت فصحاء نبروا بقوان قوابة أمي بسلو بشعر بانتنو ግጥም በጣም የበሰሉ ሰዎች ነበሩ። ሁሉም አስከተሁም አልቁርአን። ኢዘን አክበር ሙዕጂዛ ትልቁ ተአምር የነቢያችን መዓነ ነቢ ስ ሰለም በእጃቸውና በምላሳቸው የተካሄደ ሙዕጂዛ 1000 ነው። ነቢያችን ስ ሰለም 1000 ሙዕጂዛ ተአምር አሳይተዋል። ትልቁና በአንደኛው ደረጃ የሚቀመጥ ግን ቁርአን ነው። ኢዘን ሹፉ ሀዲ ኢዘ ቁርአን ሲወርድ ለምሳሌ የመካ ልጆች አንድ ሌላ ምላስ ነበራቸው። አሁን በአማርኛ ልትነግሩ እንችላላችሁ። በአማርኛ አንድ ቃል በወሎ የሚባልና በመንዜ ነው የምትሉት እንደዚህ በሽዋ የሚባለው በጎንደር የሚባለው አንድ ቃል አንድ ሐሳብ በተለያየ ቃል ልትሉት ትችላላችሁ። አይደለም እንደ ወንድሞች ለምሳሌ የጎንደሮች ቃል አንድ ሊሆን ነው፣ የወሎ ቃል አንድ ግን ትርጉሙ አንድ ሊሆን ይችላል። በቁርአን እንደዚህ አለ። يقول سبحانه وتعالى ووصينا الإنسان بوالديه إحسانا، هذه قراءة. وفي قراءة أخرى سبعية يقرأوها حسنا، إذا قرأتها ووصينا الإنسان بوالديه حسنا قراءة جيدة جدا. بتام ترو قراءة نو هلتم قرآن يورد بت ملاس نو إشي. طيب انظر يا أخوة، ذكر تعالى الوالدين من علي ووصينا الإنسان بوالديه ኢህሳናን አጠቃልሎ በአንድ ቃል አባትህና እናትህን አክብር አለ። ወላኪን ቀጥሎ ምን አደረገ? ፈሰል ለእናት የበለጠ ሚዛን ሰጣት። በጣም ላኪነሁ ኸሰሰ አው ኸሰል ኡም እናት በለየት ያለ ጠቀሳት። ሊማዛ ለምን ይመስላችኋል? እናንተ ባትመልሱ እኔም ባልመልስ ራሱ አላህ ስብሐት ወተዓላ ከዛ ቀጥሎ ያለው አያ መለሰው። ምን አለ? ሐመለትሁ ኡሙሁ ኩርሃን ወወደዐትሁ ኩርሃን። ያኒ እናቶችና ሴቶች አሁን ይህን ነገር ይገባቸዋል። አንዲት ሴት ስታረግዝ ማርማር አይደለም የሚጥማት፣ ስኳር ስኳር አይጥማትም። ብዙ ሴቶች በየአይነቱ ድክመት ይመጣባቸዋል። አንዳንዱ አሉ የሚያስታውቁ፣ አንዳንድ አሉ ምግብ ሲሸታቸው ብቻ በቃ ይቀፋቸዋል። አንዳንድ አሉ ሲነግሩኝ መናገሩ ራሱ ሰው ጮህ ብሎ ሲናገራቸው በቃ ይናደዳሉ። አንዳንዶቹ ድክምክምክም ይላቸዋልና 1 ኪሎ ሜትር በእግራቸው ለመሄድ አይችሉም። አንዳንዶቹ በቃ በየአይነቱ ድክመት ይመጣቸዋል። ይህ ነው ኩርህን ያለው። እና ሰው የማይወደው ሁኔታ በሱ እያለፈች ነው የተሸከመችው በሆዷ። ሐመለትሁ ኡሙ ኩርህን ያኒ የሴት ማርገዝ የሚወደው ሰው የለም። ጠይብ ምንድን ነው? ነክረሁሁ ሴቶቹም አይወዱትም። ወወደዐትሁ ኩርሃን ስትወልደውስ በርዱ ስትወልድ ያኒ ጅማዕ ስታደርግ የሚሰጣት ጣዕም ከባልዋ ጋር ስትገናኝ የሚሰጣት ጣፋጭነት ስትወልድ እንደዚህ አታገኝም። እየተሰቃየች ነው የምትወልደው። ሀዘ ማዕነ ልአያ ሐመለትሁ ኡሙሁ ኩርሃን በእርግዝናዋ እየተሰቃየች፣ ወወደዐትሁ ኩርሃን ስትወልድ ደግሞ እየተሰቃየች። ወለፍዝ ኩርሃን በርዱ ኩርሃን የሚለው ነቢያችን በሁለት አይነት ነው የቀሯት። ያኒ ከአላህ ሲወር ይህን አያ ፊ ቅራአታኒ ሰብዕየታን። ምን ማለት ነው ቅራአታን ሰብዕየታን? ያኒ ቁርአን በሰባት አይነት እንትን ነው የወረደው። ከነዚህ ሁለት ይጠቅሱና ሐመለቱ ኡሙሁ ኩርሃን አሁን በቁርአን እንደተጻፈው ነው፣ ወይም ደግሞ ከርሃን ብለህ ልታነበው ትችላለህ። እነዚህ ሁለቱም ምንድናቸው? ቅራአታን ሰብዕያታን። ለምሳሌ አንዱ ከእንትኑ ከኢራቅ መጥቶ ወሰይነ ልኢንሳነ ቢወለዲ ሐመለትሁ ኡሙሁ ከርሃን ቢለው ቢቀራ አዑዙ ቢላህ ምንድን ነው አንተ ቁርአን የምታበላሽ ትላለህ። ላኪን ላ በሱ በቋንቋው የወረደው በኢራቅ ያለው ከርሃን ነው። እሺ አንዱ ከሱሪያ ይመጣና ኩርሃን ይላል፣ አንዱ ከመካ ይመጣና ከርሃን ይላል። ሁሉ አቀራሩ ትክክል ነው፣ ሰብዕየታን ይባላል። طيب وشبيه بهذه الايه ووصي حملته امه كرها يميلو بدن بلي غباه كفلك دومو ليلى ايات تقسنا بدن بسكت تلال بنت بچنقلاته من على الله سبحانه وتعالى بليلى سوره حملته امه وهنا على وهن دكمت بدكمت نو يالفچو انات ادلم دي اهتوچ يسمعچو نو ستارغز جمرا يستاوكاتال እንደገና የፔሬድዋ እንትን ስለቆመ ደግሞ ያን ይቀወሳል፣ ጤናዋ ይቀወሳል። እንደዚህ ወደ ህክምና ትሄዳለች፣ በየወሩ ቼክ ታደርጋለች። እንደ ብዙ ነገር ነው የሚሰማቸው እነሱ ቢነግሩ በቃ እነሱ ያውቃሉ። እና ሐመለቱ ኡሙሁ ወህነን ضعفن ማለት ነው على وهن على ضعف بدكمكم يالش نو يرجزتشو طيب حملته أمه ضعفا على ضعف لأن الحمل كلما تزايد رجزنا ودمو يكتل سيهد ورو يجأمر سيهد عظم في بطنها ميزان سلم يجأمر لجو بتأم يسك أتالنا تروى السماتم. لاحظوا يا إخوة أني عند نقر لنقراتشو سبحان الله العظيم كقرآن كو قرآن سمتو يمالكس قرآن سمتو مستيرو أوكو اللهن يماي تلك النتون يماي مسكر ويمدمو قوم بس بلو أينوز تنش إمبا تب تب تب على درجة سو كو قرآن القبام أونتينو تملكتي هنجر حملته أمه وهنا على وهن الله مسكروا البهولة آية دكام دم يسماتشو يقول እኔ ምሳሌ ልስጣችሁ። አንዲት እናት ስታረግዝ ያኔ በሆድዋ ያለው ልጅ 9 ወር 8 ወር ሲያደር እንደ ጤናው ነው። አንዳንድ 2 ኪሎ ይሆናሉ፣ አንዳንድ 3 ኪሎ። አንዲት በዚህ በመስተሽፋ ቪታሚን የወሰደች 4 ኪሎ ተወለደ ልጁ። እና ከሁለት እስከ 4 ኪሎ ይሆናሉ ሲወለዱ፣ 3 ኪሎ የሚሆናል ለምን አለ። طيب እኔ አንድ ነገር ልጠይቀ እዚህ ከናንተ ጋር እዚህ ሩም ያላችሁ ሰዎች እስቲ ጠንካራና ኃይለኛ ነው የተባለ ሰው አምጡልኝ። ጡንቻው ማሻአላህ ሆክ ሆገን ነው፣ ጡንቻው ማሻአላህ ሱፐር ፍላይ ነው የሚሉት ነገር አምጡልኝ። ይህን ጥፍል 9ኛ ወር የያዘ ህፃን እንካና ቁመህ ያዘው እቀፈው ብለህ ስንት ሰዓት ያቅፈዋል? ወንድሞች ስንት ሰዓት ስትንገሩ? 3 ሰዓት 5 ሰዓት ቁሞ ነው 10 ሰዓት 24 ሰዓት ቆሞ ሊይዘው ይችላል? ይያዘው እስቲ። እሺ 24 ሰዓት ሳይቀመጥ ሊይዘው ይችላል? ላ አይችልም፣ ይደክማል። 3 ኪሎ 4 ኪሎ በእጁ ቆሞ አይችልም። طيب ተሸክመው ወደ ዳገት ሂድ፣ ቁልቁለት ውረድ፣ 1 ኪሎ ሜትር ሂድ፣ 3 ኪሎ ሜትር ሂድ ብንለው ይችላል? ስንት ሰዓት ይችላል? አይችልም። ላኪን ተመልከቱ የአላህ ችሎታ። ይህ ሰውየው ልጁ 9 ወር ያደረገ 8 ወር 7 ወር 3 ኪሎ ምናምን የሚመዘነው በአንድ ኪስ እኮ ነው፣ ማህፀን በሚባለው ኪስ ረቃቅ የሆነው። ከዛ ቀጥሎ ሆድዋ የሆድዋ ቆዳ እዛ ተቀምጦ አንድ ቀፈስ በዛ ጎጆ ቁጭ ብለው ሴትዋ ሳይታወቃት ትሄዳለች፣ ዳገት ትወጣለች፣ ቁልቁለት ትወርዳለች። ስትተኛ ያለች በቃ ትተኛለች፣ ትጫወታለች፣ ትዘላለች። እንደ ያኔ እንደ ፈለጋዋ ትንቀሳቀሳለች። አይደለም ማን ነው የሚይዝላት ያለው? ጎበዝ ጠንካራ መጥቶ እንኳን በሁለት እጁ ከአስር ሰዓት ከሀያ አራት ሰዓት በላይ ሊያቅፈው አይችልም ቁሞ። ይህች ሴት 9 ወር በሆድዋ በቆዳ ተንጠልጥሎ የሚገርማችሁ አይደለም ወንድሞች? እንዴት ነው የምትይዘው? እሷ ብትጠይቃት አታቅም ራስዋ። አንቺ ያረገዝሽው እንዴት ነው 4 ኪሎ በሆድሽ አንጠልጥለሽ የምትሄጂው? والله አላቅም ትላለች። እንዲያውም አንዳንዳችሁ ምን ላሉ ሳረግዝ አልተሰማኝም ስትና አሚና የነቢያችን እናት ሳረግዝም አልታወቀኝም ሲወልድም አልታወቀኝም አሉ። ሴቶች አሉ አላህ ያገራላቸው ምንም አይነት ሲያረግዙም ሲወልዱም አይታወቀው አለም። طيب ምስጢሩ ምንድነው? تحمله يعني تتعب لكن ይህ ምስጢሩ الله سبحانه وتعالى بقرآن تكسو. الله أكبر. من عليه له معقبات من بين يديه ومن خلفه يحفظونه من أمر الله. يسو لجكو بهو دميهن ولا بمن قديهن بمن هلت ملائكة كو أدرقن اللت السن يميت أبكو باكا جوال قصو والله انباتشو سيورد والله هلت ملائكة اسكمي مدرس ألو معقبات بتكشاو هلت ملائكة اللو انتنون يميصفو يعني تقرونا مطفو يميصفو للا هلت ملائكة اللو يعني يميت أبكوت له معقبات من بين يديه ومن خلفه. ليش؟ يحفظونه من أمر الله. የአላህን አምርና የአላህን እንትነው ሙሲባ ከመጣ እነሱ ይከለከላሉ። ጠይብ አንዱ ምንኩን ይጠይቃል፣ እንዴት የአላህን ሙሲባ ይከላከላል? አላህ የጻፈው አይሆንም እንዴ ብለህ ብትጠይቅ ነዓም፣ አላህ ስብሓነ ተዓላ ሙሲባው ከሱ ነው። ሁወ ቀድሩ ላህ ወሙዓቅባትሁ በርዱ ምን አምር ላህ ወቀደሩ ላህ፣ እሱም ቀደሩ ላህ ነው። ሰይድና ዑመር አንድ ቀን ከመዲና ተነስቶ ወደ ሱሪያ ሲሄድ በመንገድ በሱሪያ እኮ ኮሌራ የሚባለው በሽታ ገብተዋልና ተመለስ አሉት። ከዛ በኋላ እሺ ብሎ እያሰበ አንዱ መጣና ምናለው፣ ያ አሚር አልሙእሚኒን አተፊሩ ሚን ቀደሪላህ፣ አላህ የቀደረው ይሆናል። አላህ ከአላህ ቀደር ነው የምትሸሸው? ሄድ እንጂ ዝም ብለህ ግባ አለው። ላኪን ዑመር ማንም ሰው ሊጫወትበት አይችልም። ፈቃለ ለሁ ነዓም ነፊሩ ሚን ቀደሪላህ ኢላ ቀደሪላህ አለው። የአላህን ከአላህ ነገር ወደ አላህ ነገር፣ ሊያኑ ከኮሌራ መሸሽ ቀደር ኮሌራ ራሱ የአላህ ቀደር ነው። ከሱ ሸሽተ ወደ ሰላም ቦታ መሄድም የአላህ ቀደር ነው አለው። እዘን ለሁ ሙዓቂባቱ ሚን በይን የደይህ ወሚን ኸልፊህ የሕፈዙነሁ ሚን አምሪላህ ወሐመለትሁ ነዓም። ከዛ ቀጥሎ ምን አለ አላህ ስብሓነ ተዓላ ወሐምሉሁ ወፊሳሉሁ ثلاثون ሸህራን ልጅ የሚረገዘውና ከተረገዘ በኋላ ደግሞ ጡቱ እስከሚ ጡቱ ጡት መውሰድ የሚጨርሰው ሁሉም አጠቃለለን 30 ወር ነው አለ። ሱብሃንአላህ። እርግዝናው ስንት መሆኑን አልገለጸም፣ ስንት መሆኑን አልገለጸም። አላህ ጡት የሚወስድበት ግድብ ግን ተናግረዋል አላህ ሱብሃነ ተዓላ። يعني هذه الآية وحمله وفصاله 30 شهرا هي بيان لمدة الحمل والفطام. فطام مالت من دنو عند ليج ولت أمد سي درس تقطون يميتوبت كان ويمقزي فطام يبالال. طيب ومدة حمل الطفل يا أخوة كزيه آية بتشا كزيه آية سمارتي هون سو يقبوال وحمله يرقزنا وقزينا وفصاله تقط وسدو ولت أمد تقط وسدو من ليبت سنتوني 30 ወር። طيب ጡት የሚወስድበት ጊዜ ስንት ነው? 2 አመት አይደለም? ስንት ነው 2 አመት? 24 ወር አይደለም? ለጻፍ ውስጥ በለው ቢ ጡት የሚወስድበት ጊዜ 24 ወር ነው። 24 ነው 26 አይደለም? እሺ 6 ወር የእንትኑ ማለት ነው፣ የተቀረው 6 ወር የእርግዝና ቀን ማለት ጊዜ ማለት ነው። اذن قالوا ومدة حمل الطفل مع مدة فصاله عن ثدي امه 30 شهرا هاي أرات الناس الدس سنتيونال 30. أكثر العلماء استدلوا من هذه الآية على أن أقل مدة الحمل 6 شهور. إذن كزي آمن من من من تردان عند ست سدس وركرجزش لتولد تشلالج أي قرم أي قرم أشوف يا الله قالنو سدس ور لتولد تشلالج سبات لتولد تشلالج زتين لتولد تشلالج እና አላህ ኩን ሲለው ልጅ ይወጣል ማለት ነው። طيب በስድስት ወር ልትወልድ ትችላለች? نعم كما في قوله سبحانه وتعالى والوالدات يرضعن اولادهن حولين كاملين አንዲት ሴት የወለደች ልጅዋ ጡት የምትሰጠው حولين يعني سنتين كاملين 24 ወር ጡት መስጠት አለበት ጥሩ ልጅ እንዲሆንላት። ሊመን አራደ ከፈለገች ነው፣ ዋጅብ አይደለም። ሊመን አራደ አን ዩቲም ረዳዓ ተማም የሆነው ልክ የሆነው ረዳዓ 24 ወር ነው አለ። ፈዘከረ ስብሓነ ወተዓላ ፊ ሀዚህ ልአያ አቀለ ሙደት ልሐምል ወአክተር ሙደት ረዳዓ። እና ከፍተኛው የረዳዕ ወይም ጡት የሚወስድበት 2 አመት ነው። ዝቅተኛው የእርግዝና ጊዜ ደግሞ 6 ወር ነው። ጠቅላላው 30 ወር ይሆናል። ወንድሞች አንድ ቀን እንደዚህ ተገኘ። ምክን አንድ ቀን ነግራችሁ ሆናለሁ፣ ላኪን ድሮ ነው። በሰይድና ዑስማን ጊዜ ሰይድና ዑስማን ኢብኑ አፋን አሚር አልሙእሚኒን በነሩበት ጊዜ አንዲት ልጅ ምስኪን ወላህ አልዓዚም በጣም ታስደነግጣለች። አንዲት አገባችና በስድስት ወርዋ ወለደች። በስድስት ወርዋ ስትወልድ ባልዋ ጮሄ ተናደደ። በቃ ሊገድላት ትንሽ ነው እንትን የቀረው። ከሰሳትና በዚና ልጅ አመጣች አለ። ባልዋ እኮ ነው። እንዴት በስድስት ወር ትወልዳለች? ይህ ልጅ አይደለም አለ። ሀዲ ሙሽኪላ ወንድሞች። ከባድ ክስ ነው ይሄ ነገር ልጅ አይደለም ከሌላ ሰው አርግዛ ያመጣችሁ ነው አለ سيدنا عثمان بن عفان هو امير المؤمنين مرمرنا بالقران سيايو بنتن سياي لكنا حالو طيب مندنو زنا ادرغالچنا رجم بدنگاي تمتا اسكمتموت تمتا عليه سيدنا عثمان يهن فردا قربو ادغنيا نو ادلم طيب اهون فردو تسطو اسوا غدغوات تقفرلات لتموت يتهبالي سيدنا علي قبلو من نو چاچاتاو من نو اندزي اندزي امتلو سيلو والله ايتش ليج بسدست وروا ولدچنا كذا بحالا عثمان اندت قدل فردي سيدنا عثمان تملكتو انقدي يا اخو والله العظيم يا قران سيدنا عثمان تموت بلو فرد سيساتو من ادرجش ليش جواتا قالاچو ودا وچ وطاچنا حصان ما يلقسبت القسوا لقسچ يا ربي عليك انت تعلم صدقي وانت تعلم امانتي وانت تعلم عفتي نصوح مهونين على للا سو ندال قربني ما نمسو اجي انكون علنكم انكون زينا لمارق تزلمكو كو غيتاي انديت اندزي ليموت فري قطونيال بلا علقسج لا الله يا لقسج سيدنا علي متانا مندنو نغرو سيلو والله اندزي اندزي موت يموت قطات ايسمع ايش ام عبدين اجينا في تشتا تطبش ناي مايك شاي سرام اشي انا ستالك سيدنا علي متونا كذا بحالا من نو سيلو والله اندزي اندزي سيدنا علي بطام فقيه ناتشو لا قالوا يا عثمان تساستهل بفردانت انديت قالوا الم تقرا هذا والوالدات يرضعن اولادهن حولين كاملين عند الست كوطوت يمتسطو ها ارات ور ادلم او ثم سدس يعني 30 ور دمو يرغزنانا يطوت يمسطت 30 ور على علم الله او طيب ك 30 ور ها ارات يطوت انتن قنسونا 6 ور يقرال عند الست 6 ور لتولد تشلالچ قالو قال عثمان سبحان الله لو ر علي كسنت شجرنا ياغلاغلكاي سو لغدل نبر ونته نو قالو لجتوا شكرت الله وحمدت الله الله سبحانه وتعالى نصا وطاتنا بالوام توبا بلو تملسه سلازي يا انتو هنا مالتنو لجتوا نصو هناك هناك يا اخوه سنان سنان مالت ሁለት ادمي ያለ بسو لج ሁለት ادمي ነው ያለው አንዱ سن البلوغ ይባላል يعني ياك ما دام يمدرسبت ماننياوم سو يعني افريج يعني افريج سنوس 15 عامت نو كزام بفيت يمي انت ياك ما دام يمدرسو سيتوچوم وندچوم አሉ يعني سيتوكو يور ابابا كايچ بقى درسچ ማለت نو جديت علم 15 لكن يعني بتقلالا 15 كدرسه كن دم بتاي باتاي يعني درسچ ياك ما دام يبالال ايه አንደኛው እድሜ ነው ሁለተኛ يعني سن الرشد يبالال يبسلت ادمي اهون ازيه تقسو كونوا الله سبحانه وتعالى نعم 40 سنه يبسلت وند وند هونو معناتنو يبسله لج بزو ستت يما يدرك يعني امرو ماتشور دي هونو يبسله سيبال 4 مسي درسنوا على الله سبحانه وتعالى ادلم دي وندموچ اياو اتملكتهم ايا يقول يعني وفصاله 30 شهر حتى اذا بلغ اشده وبلغ 40 سنه الى الله سبحانه وتعالى سلازي يبسلت انتن اذا غزي درسه معناتنو كذا بحالا انغدي هولت ادمي نو عند اقمادام مدرسبت 15 نو يبسلت غزي دومو 40 عامت نو قال العلماء الاشد عند سو بسلته ترغاغته وند هوني የማይሳሳት ወይም ደግሞ ስተቱ ቀላል የሚሆንበት የሚባለው አሉ መሐከለኛው እድሜ እንዲያውም اهل الجنه የሚሆንበት እድሜ 33 አመት ነው አሉ አሹድ የሚለው ያኒ ስነ ሩሽድ የብስለት እድሜ የሚጀምረው ከ33 አመት እስከ 40 ነው ልብ በል ወንድሞች ከ40 ያለፋችሁ خلاص ወደ ታች ይሄዳችሁ ነው ከ33 በታች ያኒ ስተቱ የሚበዛ ወጣት ነው ጎበዝ ነው 33 ከደረሰ ግን መሐከለኛው እድሜ እስከ 40 ደግሞ የበሰለ ሰው ነው አለ አላህ እንደዚህ በቁርአኑ ሰምታችኋል طيب العجيب የሚገርማችሁ ነገር ልንገራችሁ ወንድሞች እህቶች በተለይ እህቶች ልንገራችሁ የአርባ አመት የሰላሳ አምስት አመት ኢንሻአላህ አንቺ የፈለግሽውን እድሜ ይኖርሽ 20 አመት ነው እድሜሽ 25 ነው 18 ነው የፈለገውን እድሜ ቢኖርሽ ከሰላሳ እስከ 40 እድሜው ሰው ሲመጣልሽ እባክሽ ለአላህ ስትይ እምቢ አትበይ ትልቅ አይደለም እንዲያውም ጠንካራ ጎበዝ የሚባለው ስነሩሽ የደረሰው ከሰላሳ እስከ 40 አመት ያለው ነው እኔ አንድ ነገር ልንገራችሁ አንዲት እድሜዋ 30 አመት ነው አሁን አንድ ወንድማችን ላገባ ፈልጋለሁና እባክህ ከነዚህ የሚደውልልህ ሴቶች ጥሩ ሴት ካለች እባክህ ዳረኝ አምጣልኝ አለኝ እሺ አልኩትና ይህች ልጅ አቃት ነበር እዛ በአንድ አሚር ቤት ነው የምትሰራው ሰራተኛ ነች ተራ ሰራተኛ በቃ ደስ አለኝና ሁለት ላገናኘኝ ብዬ እህቴ አልኳት በቃ ትዳር መጣልሽ እንግዲህ እና ታጠቂ አልኳት እንዴት ነው አለችኝ እኔ መሰክረዋለሁ መሰክርለታለሁ ዲኑ የኔ ተማሪ ነው በዲን ብዙ አትናትበይ በገንዘብ ከሆነ የራሱ ሙአሰሳ የራሱ ካምፓኒ አለው እውነቴ ነው ደግሞ ጓደኛዬ ነው የራሱ እንትን አለው ድርጅት አለው የራሱ እና ዲኑም ጥሩ ነው አኽላቁም እኔ አውቀዋለሁ ሀብቱ ደግሞ ላንቺ ሳይሆን ለማንኛውም ትዳር የሚካሄድ ጥሩ ሰው ነው አልኳት ከዚህ የበለጣለሁ ወንድሞች እድሜው ስንት ነው አለችኝ እንግዲህ ሴቶች በእድሜ ትንሽ እንትን ይላሉ እድሜው እውነት ልንገርሽ 40 አመት ነው አልኳት ምን አለችኝ ሼክ ኢብራሂም አለችና ነርስ ለሆነለት ነው የፈለከው አለችኝ ሙመርዳ ለሆነለት ነው የሁላችሁ ንቀት እንዴት እንደዚህ ይላል ሷ 30 አመት እድሜ ነች ነርስ ለሆነለት ነው ምን ማለት ነው አልኳት ማ 40 አመትማ በቃ ሄደዋል እኮ ነገ ነርስ ሆነልኝ አንስኝ እንትን ሊል ነው እኮ አለችኝ والله راسين قوم بس ارجي انا لله وانا اليه راجعون الكوت اباكش ساش لا تساساتكم اندي نرسون لتك مالتك ونو شيخ ابراهيم ديتا يا 4 امت تدرهني على حالتي اذا الله يوفقك شال الكوات متى نو تاقلاچي ك 9 امت بفيت نو اسكاون درس على جباچ اهون سوا 39 امت جباچ 4 مالت نو እድሜ ያናቀችውና የሰደበችው እድሜ እሷ ገባች አላገባችም አሁን ሱብሃንአላህ አልአዚም ወለዛሊከ አህል አልጀነ አኽዋ ኒሳኡን ወሪጃላን አዕማሩሁም 33 ሰና ሙንተሀ ሸባብ ፍረተ ልዐይን እድሜያቸው 33 አመት ነው አንተ ያ እብን ጀማል ጀና ከገባ 33 አመት እድሜ ነው የሚሆነው ቁመቱ የሰይድና አደም ቁመት 60 ክንድ ወደ ላይ ነው 7 ክንድ ጎኑ ነው ማሻአላህ መልኩ ከሰይድና ዩሱፍ የሚበልጥ ነው ጠባዩ የነቢያችን ሰለላም ጠባይ ከዛም ይበልጣል የጀና ጠባይ ይዞ ነው የሚገባው 33 እድሜ ቃለ ተዓላ ዑሩበን አትራባ የጀና ሴቶች ሲገልጽ ዑሩበን ያኒ ሙሐበባት ደስ የሚሉ ሴቶች ናቸው አትራባ እድሜያቸው ደግሞ አንድ ነው يا 33 عامت ادمياناتشو يقول سبحانه وتعالى يقتلنا ربي اوزعني عليه هون ايا ود ايا ونملس ربي اوزعني يعني يا ربي وفقني من قولك اوزعته اوزعني يعني ربي وفقني وساعدني وعاوني اردان جيتاي هذا الانسان بعد ان بقي في بطن امه ما بقي بناته هود 6 ወር 8 9 ወር ቆይቶ ወጣ وبعد ان وضعته وارضعته عندنا ሁለት አመት ጡት ወሰደ وفطمته وتولته برعايتها عندنا እስከሚያድግ ደሞ يعني ያንከባከበች አሳደገችው እናቱ واستمرت حياته እድሜው ጨመረ حتى اذا بلغ اشده 33 40 አመት ሲደርስ حتى اذا بلغ زمن استكمال القوة كفتنياو قوانا هايلو سيدرس وبلغ 40 سنة وهي تمام اكتمال العقل والقوة والفتوة قال على سبيل الشكر الله الله اللي يسجني فلقال قريت طرو طرو دقاق يهون سوش ناتشون دزي قال ربي أوزعني يعني وفقني أن أشكر نعمتك التي أنعمت علي وعلى والدي لباتنا للناتي مجمرا سلام درقاتشو ولتنيا لج ستهاتشو وني مالتنو اندقنا دمو لني دمو سلام درقاتشو እንደገና ደግሞ አባትና እናት የሚንከባከቡ አባትና እናት አደረክልኝ አሁን የኔ ፈንታ ቀረ የኔ ፈንታ ደግሞ እንዳመሰግነህና ጥሩ አርጌ እንድገዛ ያንተ ተውፊቅ ከለለ እኔማ ፋንዲያ ነኝ ምንም አረባም አንተ ካረዳኸኝ ወፍቅኒ ወፍቅهما الى صراط المستقيم وبان رزقتهما كما رزقتهما ولد ارزقهما كمان حسن الخاتمه እንደዚህ ማለት ነው وأنا أعمل صالحا ترضاه وأصلح لي في ذريتي يا أخي دعاء ندزي تايتو عياكم أباتي الناتي إسلام أدرقه لجن دس التحاتشو يعني دموك أباتك الناتا أسولده دمو يعني قوة ستة 40 سنة أدرسها نيال إسلام أدرقين دمو بحس أنتي زنب مطو إبا مطو دا بلا يمين كباكوين أباتنا الناتي ستهن أدلم يبتش أدلم እኔ ደሞ አሁን አግብቻለሁና ለኔ ብቻ ለአባቴ ብቻ ሳይሆን ዙርየቲ እኔም ወልዳቸው ደሞ አስሊሁም ዑለማ ምን አሉ تمام الدعاء هو هذا قالوا لاباته لناته لانته للجوجه واصلح لي في ذريتي وفي الايه دليل ان لا توفيق اذا ما وفقك الله الله كرده والله يفلقهم بكبه ولت كنف بتبر راسن لراسه يمتدرقو نغير يلم وفي الايه الكريمه تنبيه للعقلاء يجي اهون يا نببنات واصلح لي في ذريتي عقل يالو سو لب يالو سو لب يبل تلالش ايوه لمن الى ان شانهم خصوصا عند بلوغ سن الاربعين عند سو 40 كدرس ان يكثروا من التضرع الى الله بالدعاء ان سو يو اندادرقو 40 مسي درس عند سو ወደ ቂብላ ፊት ዋርጎ መጥፎ ስራ የሚያደርግ የነበረው የሚዘለው የሚሰክረው የሚዘሙት የሚያርገው የሚሳሳተው የነበረ ይብቃኝ የማለት እድሜ ነው አሉ። ዋን يتزود بالعمل الصالح فإنها السن الذي بعث الله تعالى فيما في فيها معظم الأنبياء أبزنيو نبيوچ 124000 نبي لكن الله سبحانه وتعالى ሁሉም بنلم ويم ابزانيوچو يا 40 عمت سيدرسو نو نبي يميهونو والتي فيها يكتمل العقل عقلاتشن كامل يميهونو وزا غزي نو وتستجمع القوه ويرسخ فيها خلق الانسان الذي تعوده نعم سو ملو بملو سو هنو على ميبالو عقلنا جسمو 40 عمت سيدرس نو ثم بين سبحانه وتعالى حسن عاقبته كذا بمجرشا من عليه اندزي اينت لاباتو نرناتو ለራሱ ለልጆቹ ዱዓ አርጎ እና ረቢ መስመሩን ይጀንደ ሄድርዳኝ የሚለው ሰው እኮ ምን አለ اولئك الذين نتقبل عنهم احسن ما عملوا እና ጥሩ ጥሩ ስራ የሰሩት ዘንባቸው እየቀፈርን ትናንሽ ኃጢያታቸው እየደመሰስን ወነተጃወዙ عن سيئاتهم ችላ እያልን ጥሩ ጥሩ ስራ የሰሩት ደሞ በጥሩነቱ ነው የምንቀበለው 10 እጥፍ 700 እጥፍ ነው የምንሰጣቸው ያ አላህ ያ ناس عمر 40 هو محطه التوقف ይሄን 10 ጊዜ በደግሞ ወንድሞች እብድ ሆነዋል አትበሉኝ ያ 40 አመት ማለት ስቴሽን ደርሰናል አንድ ስቴሽን ቁመን حساب የምናደርግበት ያለፈው 40 አመታችን የት እንዳለፈ እና ካውንት የምናርግበትና ቼክ የምናርግበት መሐጣ ነው فما بالكم يا اخوه እንግዲ الله سبحانه وتعالى سن الرشد 40 سنه عليه يبسلت يبسله ማለት ነው ከዛ በኋላ ልክ እንደ ተርሞሜተር ያንተን ቴምፕሬቸር ስትል ወደ ላይ ትሄድና ያ ቴምፕሬቸሩ ኤግዛክትሊ ሲሆን ወደ ታች ነው የምትወርደው ወደ ይጀምራል طيب 40 አመት ከሆነ የብስለት እድሜ ከኔ ጋር ተመልከቱ فما بالكم من يرتشي ويرابي وهو في 60 من عمره يسلس عمت هونو قبونا ربا يمي بلا من تايا اللاتشو نانتي طيب هلت وما رأيكم من يستمر في الزنا وهو عمره 65 سنة؟ سلسا مست أمت هنا زنا مسرا سو من تلالاتشو إنه نقر إيان لاندو يملو مسالي بسطاتشو يمشي بنا لنجي لهلو مش سالي علي قل لزي مسالي لستاتشو عندو باس مراكة تمانو إدميو سلسا مست أمتنو حابتامنو سوقوش اللوت من اللوت دمو يسيت سمتو تنشي قالنو عدلا والله من يدرق نبر مسالاتشو ተማሪዎች የሚማሩበት ሴቶች የሚማሩበት ለሊት የለሊት ትምርት ነበርና ቮልክስቫገን አንዲት ሲያራ ነበረችው እዛ ይዞ እዛ ትምርት ቤቱ አጠገብ ይቆምና ከዛ እዛ በቃ ለከፍከፍከፍከፍ ይላል ሴቶችን ፈልጎ አለሙኝ ከዛም እዛ ከሰለቸው አንዲት ሴት አዳሪ ወስድና ሆቴል ይሄዳል እና በየሁለት ሶስት ቀን ሰዎቹ የተከታተሉት አዩትና በዝሙት ሲጨማለቅ እድሜው 65 ነው ከዛ በኋላ ሰዎች ሽማግሌ ሄዱትና አንተ ወንድም አሉት እድሜ ሁለት ጠጉር ነው ያበቀልከው አንተ ስለዚህ ለምንድን ነው አንተ ዚና የምታደርገው እኛ አይተናል በሆቴሉ ሴቶች ይዘህ እንድትገባ والله طيب ለምን አታገባም አላህ እስከ አራት ፈቅዶልሃል ዑዙር ካለ የሴት ስሜት ካለ አግባ ሁለት ሶስት አግባ ሀብታም ነህ አሉት ታቀርለህ ምን አለው والله ስማ ጥሩ ነበር ላኪን ሰው ምን ይለናል አሁን በሁለት በስልሳ አመት እድሜው እኮ አገባ ብለው ሊሰድቡን ነው አለ ያኔ ሰው እንዳይሰድብህ ነው አላህ ሳይሰድብህም የስልሳ አምስት አመት ልጅ ሆነ ዚና ስታደርግ ወንድሞች ነቢያችን ሳሰለም ምን አሉ ثلاثة لا ينظر الله يوم القيامة ولا يزكيهم ጨርሶ ዞር ብሎ የማያቸው በጣም የተቆጣባቸው ሰዎች አንዱ ሸይኹን ዛኒ የሰባ አመት የሰባ አምስት ሰባኔ አመት ስልሳ አምስት አመት እንደዚህ ሆኖ ዚና የሚያደርግ አላህ በጣም ይቆጣበታል አሉ ሐሰል ሀዛ አሁን የነገርኳችሁ ምሳሌ ሰጥተዋችሁ ጠይብ ወማ ራእዩኩም መን የሙት ወሁወ ዩደኽን ዑምሩሁ 80 ሰና በአይን ያየሁት መንደፈራ በምትባለው ከተማ አይን የተወለድኩባት የሰማኔ አመት ሰው ሆኖ ሞት መጣ ባልጋ ላይ ተኛ ሩህ ተሄዳለች ትመጣለች ትንሽ ተሽሎት ያኔ ትራስ አምጡልኝ ብሎ ትንሽ ሲጠጋ ሲጃራ አምጡልኝ አለ ነዑዙ ቢላህ በነገራችን እየተሰማ ሆነ ወንድሞች አይ ዝም ብዬ ለፈልፍ እንዳልሆን አለሁ እሺ ሲጃራ አምጡልኝ አለ በዛ ጊዜ ሲጃራ ንምረኡ ነው ይሉታል ንምረኡ ነው ማለት ፋንዲያ እኮ ነው ንምሮኡ ነው ማለት እንዳሁን ሮትማን ምናምን የምትሉት አይደለም ዝም ብሎ አለ አይደለም የአር ምናምን የዶሮ አር ምናምን ፋንዲያ ምናምን አድርጎ ዝም ብሎ ሲጃራ ያሉት ነገር በሁለት ሳንቲም ይሸጥ ነበር አንድ ሲጃራ አምጡልኝ እዛ እያጤሰ ውስስ ነበረው እያጤሰ ያኔ ሲጃራው ከእጁ ይወድቃል ከዛ በዛ ሞተ ማለት ነው ማ ራእይኩ ፊ ሀዛ ያ እኽዋ طيب وما رأيكم من يقول أدخل الخمر في دبوري الله أكبر يئني بغازي تانو يا نبوكو تزي باند عرب أقرش نو حبتام نو سو يو كسل سامت بلاي نو إدميو إنا ود بانكوك هيدنا بانكوك اندي يشمتنا يمنا من يمنزرنا نو يمتأتنا يكوشا شانا غر نو إزاي لو إزاي هيدنا سوست عرات بودي غارد كتايلاندي وشن دزي هارغو ከባር ወደ ባር ከዳር ወደ ባር ከሴተ ዳር ወደ ሴተ ዳር እንደዚህ ሴት መጨረሻ በቃ አርጅተዋል ሰው የው 70 አመት ምናምን እንደዚህ ምናምን ነው ደረሰው ግን ገንዘብ አለው እና አንድ ቀን አሉ በጣም ጠጣና ሰለቸው ሰከረ ለነዛ ታይላንዶች ከሱ ጋር ያሉ ምን አላቸው ባካቹ በአፌ ሰለቸኝ አላቸው መጠጥ ሰለቸኝ በአፌ طيب ምንድነው ራሴ ወደ ታች አርጋቹ በእግሬ ሁለት ይዛችሁ መቀመጫዬን ከፍታችሁ ኸምሩ በዛ አስገቡልኝ አለ እኔ በጋዜጣ ነው ያንብበኩት ምን አይነት ማዕስያ ነው ይሄ ነገር هذا تحدي حدود الله سبحانه وتعالى يسويه بأسات بيقاتلوا الله سيان سو كنو انا خمرو ويمططو بذا بتاچو اسغبلني بلو كاكا كا يبلو يسقال طيب وما رايكم يا اخوه من يقول 73 ادميو عندو كرياد كتما 25 عمت سرتو ازيه ከዛ በኋላ አንዲት ላንድ ክሮዘር ገዛና ከዛ በኋላ ወደ አዲስ አበባ ሄደ አንድ ቪላ ሰራ تمام ገንዘብ ወሰደ በባንክ አስቀመጠው ከዚህ አዲስ ላንድ ክሮዘር መኪና ወሰደና ይሄን ነገር እስከሚያከናውን ሁሉ 75 ደረሰ እድሜው አዲስ አበባ ገባ ቪላው በጣም አርጎ እንትን አደረገው ፈርኒቸር ሁሉ ፈርኒሽ አደረገው መኪናው ገባ ከዛ በኋላ ምን አለ الان نبدا الحياه السعيده عليه እድሜው 75 እኮ ነው ካሁን ጀምረን ትክክለኛው ጣፋጭ ሆነው ህይወት ካሁን ነው የምንጀምረው አለ ኡፍን ቱፍ والله 75 እድሜው እኮ ነው ጀመረ ህይወቱ በስምንት ወር ልክ ታሞ ሞተ በሰባ ስድስተኛው አመት ሞተ ሰውየው ይህ ነው እንግዲህ ወማ ራእይኩም ይህ ደግሞ ሸርቅ አልአውሰጥ የሚባለው ጋዜጣ አለ እዚህ ሸርቅ አልአውሰጥ ያኔ ሚድል ኢስት የሚባለው እንትኑ ሚድል ኢስት የሚባለው ጋዜጣ አለ በእንግሊዝኛና በአማርኛ በእንግሊዝኛና በአረብኛ እዛ ምን አነባለሁ አንድ እኮ ነው እድሜው 53 አመት ነው አባቱ የ75 አመት ነው 80 አመት ነው አንዳንድ አለግ ምግብ አባት መጣና ልጁ በጣም ተቆጣበት ለአባቱ ምናምን ላንድ ክሮዘር አድርጎ አስተኝቶ በዛ ላንድ ክሮዘር መኪና አድርጎ ረገጠው ያው በጋዜጣ በሸርቅ አውሰጥ የወጣ ነገር ነው ረገጠውና ገደለው ተያዘ ተሰየፈ ተያዘ አመነ خلاص አንገቱን ቆረጡት ሰውየው ማለት ነው ما رايكم في هذا ادميو 53 سنه سلازي وهكذا يا اخوه اذا وصل الانسان 40 سنه اكتمل من ما ومن اكتمل 40 عمت كدرسه كذا ود لاي ما هيد يلم لك نو ادميو ود 50 60 هيدال كن باونت باونت النغاغر ود تاش نو ميملسو يقول سبحانه وتعالى ومن نعمره بزو ادمي من نسطو ننكسه راسه ود تاش اغرو ود لاي نو منارغو ننكسه في الخلق افلا يعقلون لباتلو ندي عند سو 50 60 70 يا له سيدكو يا لجوج نا هصارت مچاوچا كون منارغو انت من هيلوال اني ما لجه نني ايش بل استي ورش انت بيت وسدني ايش سيشنا اياقم يعني سغرا بيت سغبا من دم يارغا ياقم يا سو مچاوتا ميهونو ادمي يرزم سيد ادلمو يلال الله كونو اندزي ميلو قالوا سبحان الله تملكته هنا ابابال ورق هنا ابابال وكم من ملك من ملك سنت نغوسالو وكم من ملك كانت له علامات فلما على مات يغباچوال سنت نغوس فلاچ قراج مري رفعت له علامات يعني كفله كفله كفله انت اله لما بتشالو يتقرو انجي يعني وتادر نبر اسرا لقا هوني 50 لقا هوني 100 لقا هوني 100 لقا هوني كورنيل هوني جنرال هوني مارشال هوني مري هوني يون كله سيچمر بس چمر بس فلما على مات طراو سيدرس ودتاش وردنا موته وكم من ملك رفعت له علامات فلما على مات وهذا ابو هريره يا اخوه سيدنا ابو هريره من لالو رضي الله عنه يقول ان الرجل لا يصلي 60 سنه ولا تقبل منه صلاه 60 عام يسجدال عند صلاه الله التقبلتهم فقيل له كم كيف انديت قالوا طيقوا سيدنا ابو هريره يقول لا يتم ركوعها ولا سجودها ولا قيامها ولا خشوعها وخضوعها እንደዚህ ነው በለመደው ሰላት ነው የሚሰግደው 60 አመት አንድ ጊዜ ካባቱ አየና ቲክ ቲክ ቲክ ቲክ ቲክ ቲክ እንደ ፒያኖ ነው የሚጫወተለት እንትኑ ሰላቱ ويقول سيدنا عمر بن الخطاب رضي الله عنه ان الرجل لا يشيب سو عند سوكو ادጎ شيبت እስከሚያወጣ ያድጋል አለ ان الرجل لا يشيب في الاسلام ولم يكمل لله ركعه عند تركعه الله يمودت ركع سجدا ياكم فقيل له كيف يا امير المؤمنين قال لا يتم ركوعها ولا سجودها يعني سجودنا ركوعو ياو اندمتايوت باغراچين اندزي اندزي ارغو نو ميسجدوت يال وقال الامام احمد بن حنبل يزي ما يغرمال يا سيدنا احمد بن حنبل نغغر تملكتو يقول ياتي على الناس زمان يصلون وهم لا يصلون ስታያቸው ይሰግዳሉ ዘመን ሊመጣ ነው አለ ዘመን ሊመጣ ነው ሰዎች ይሰግዳሉ ግን አልሰገዱም ወኢኒ ላአተخوف ان يكون الزمان هو هذا الزمان እና ያ ዘመን እኛ ያለንበት ዘመን እንዳይሆን እፈራለሁ አሉ። መቼ ነው ሰይድና? ከሺ አመት በኋላ እኮ ነው። ከሺ አመት በፊት ከሺ 200 አመት በፊት ነው አህመድ ኢብኑ ሐንበል የሚናገሩ ناس يصلون ولكن لا يصلون انا ይህ ዘመን ዘመናችን እንዳይሆን طيب احمد بن حنبل نጠይቀው በእኛ ዘመን አሁን ብትመጣስ ምን ልትል ነው ብለን ስንጠይቀው ويقول الامام الغزالي الامام الغزالي من عليه ان الرجل لا يسجد السجده يظن انه تقرب بها الى الله سبحانه وتعالى ووالله لو وزع ذنب هذه السجده على اهل بلدته لهلكوا عند سو صلاه سجدنا ود سجود يوردال بذا سجودو والله بذا سجودو يالو هنيتا لذا لاغرو لج يا وانجل ببتن يبقاچو نبر وانجلنيا نو عليه لمن سو الى كيف قال يسجد براسه براسو ود سجود يوردال بين يدي مولاه بالله زند راسو يوردال ود مريتو ولكن منشغل بالله والمعاصي والشهوات وحب الدنيا اذا سجود هونو سلمست سلست سلغنزب سلمن سلمن يما يحسبو نغير يلم وهو امام الله يقول سبحان ربي العلى مناسو اندزي يلال هيوتنا چنقلاطنا امورونا حسابو كن ليلا نو يلال النبي صلى الله عليه وسلم يا اخوا من يلال من يلو نبر جعلت قرة عين في الصلاه يعني عين ما رفيا يكو بسلات نوالو يعني ሰላት ውስጥ ስገባ ልክ አንድ ሰው ደስተኛ በሃዋይ አይላንድ እዛ ለምለም የሆነው በጣም ግሪን የሆነው እዛ ቁጭ ብሎ ሻይ የጠጣ ይምዝናናው ልክ እንደዚህ ነው ለነብያችን ሰላት ውስጥ ሲገቡ فبالله عليك هل صليت مره ركعتين በመጀመሪያ ራሴን ልጠይቅ ራሴን ኢብራሂም ሰላጅ የሚናገረው በራሴ ልጀምርላችሁ አንተ ኢብራሂም ሰላጅ በአላህ ልጠይቅ هل ሁለት ረከዓ የነብያችን ሰላት ሰግደህ ታውቃለህ قرة عين عين ما رفيا هنا وسجدنا قال وهل اشتقت مرة بمسجد سجدن لمثال سنمتا بقى فكر يزونال مچنو عصر اذان يميلو زور سجدنال رباك زغيتوال مچنو ود صلاه من ملسو بلا لب يلب ترتا يمچمربت كن الفه الا الف انا بني ليداچو زور سجدجه ود بيتي سغبا اسرفه مسابل الله تنشتني الله اندزي جن الله يسطو مندنو ميلو زور سجدن متان مچنو عصر يميهونو كالله قال لغناني بلو يميغواغوا سو يهنو انغدي وانظر الى الرسول صلى الله عليه وسلم يا اخوه عند كان عائشه من تلالچ اقفون اسافرم عائشه نو يالچو اقف ارغون يقول جلدي مع جلده ان كانت عائشه جلدي مع جلده يعني قدايه كقداچو غا تغنانيتو اقفوني يالو በጣም ትዛላቸውና ምናሉ ያአኢሻ አታእዘኒሊ አን አተአበደ ሊላህ ፍከዛ ውሃላ ያ ረሱላላህ እኔማ በእኔ ጎንህነህ ስታድር ነው ደስ የሚለኝ ላኪን አቃለሁ ጭንቅላት ሁሉ ከአላህ ጋር እንዳለና እሺ ተነስና ስገድለዋለሁ ትላለች አንድ ቀን ምን አለችው ያ ረሱላላህ ስብሓንላህ ነቢያችን እዛ ጊዜ 56 57 እድሜ ናቸው ተመልከቱ እንግዲህ ያ 55 ያ 56 እድሜ ናቸው ያ ረሱላላህ አለችው نعم እንዴ አንተ ላተናም ብዙ አትተኛም እኮ ረሱላላህ አለችው አለችው ሰይድና አይሻ فقال النبي صلى الله عليه وسلم يا عائشه مضى زمن النوم ينقلف ጊዜ እኮ አልፈዋል ከ40 አመት 50 አመት ደርሰናል خلاص ማን ሊሰግድልን ነው? ማን ቁርአን ሊቀራልን ነው? እኛ ከሞትን የንቅልፍ ጊዜ አልፈዋል። 20 አመት፣ 15 አመት፣ 30 አመት፣ 25 አመት በነበርንበት የምንጨፍርበትና የምንዘልበት ጊዜ የንቅልፍ ጊዜ አልፈዋል። ويدخل معها الفراش ذات يوم حتى يمس جلده جلدها يستأذن ويتعبد لله سبحانه وتعالى. نعم. وكان الصحابة يقولون صحابة من ينبر كنا نسمع لجوف النبي نبيات صلى الله عليه وسلم سيسجدوا كلباتشو ميوطا دمص نبرالو نسمع لجوف النبي وهو يصلي عزيزا كعزيز المرجل من البكاء يا اسا انتو وها سيفلا بتام سيقل سيفلا يتقلب بطئ دمص يسطال ادلم لمثال الشرو ሽሮ ያኔ ሲበስል ሲበስል ሲበስል ሲበስል ድምጽ ይሰጣል። ልክ እንደዚህ ከልባቸው የሚወጣ የልቅሶ ድምጽ እንሰማ ነበር። وقال العلماء لو رأيت سفيان الثوري يصلي لقلت يموت الآن. سيدنا سفيان الثوري السجد أهون لمت نور تلاله من كثرة الخشوع. وهذا عروة بن الزبير إن أنت يمتاقوت أقريا قرطوت سيدنا عروة بن الزبير وده سلاة القبان نابلو وده سلاة قبتو أقرو كأنونا يقرطوت ساي السماو بسلاة استسيقبا من دم يارقو على أوك أمنا قرطوت. ከዛ በኋላ በዘይት ውስጥ አስገብተው ሲያደርቁት እግሩ ሰጡት፣ ይህ እግርህ ነው አሉት። ሱብሃንአላህ ምን አላቸው? ፈቃል ያ ዑርዋ እና እንት ምን አለ? فلما افاق اتوه بقدمه እግሩ ሰጡትና فنظر اليها يتقرطه እግር ሲያይ وقال اقسم بالله اني لم امشي بك الى حرام ويعلم الله كم وقفت عليك بالليل والنهار قائما لله سنت بانشي قمي سنت اندسجدك الله يقال ود حرام بانشي اغري هجي علىكم. فقال له احد الصحابه عنده منالو يا عروه ابشر جزء من جسدك سبقك الى الجنه كاكله عند كفل ود جنه الفو يقيهال اغره معناته نو منال عروه. قال عروة والله ما عزاني أحد بأفضل من هذا العزاء. عزم الله أجرك يا لا يا لا تشون من أم سبري ستي لا تشون وبترنو قن اندزي أنا عزاء يسد أن يلا مالي. وكان علي بن الحسين بن علي زين العابدين صلاته بتأم كل شيء من نادن كونا قرنو. طيب ونموش زيه أبك الله إن شاء الله بقتل تنش نارز مباتشو إن ሰዎች 40 አመት ሲደርሱ እድሜያቸው ልክ ስለደረሰ የሚሉት ያቃሉ የሚሰሩት ያቃሉ። ደሞ ትህትና እየሰፈነ ነው የሚሄደው። ባንቴ 40 አመት ሲደርሳሉ ሁለተኛ እስላም ከሆነ ትህትናና ተዋዱ እየሰፈነ እያጠቃው ነው የሚሄደው። ሙሽ ክብሪያ ወለዳልክ ምን አለ አላህ Subhanahu Ta'ala በቁርአን والذين يؤتون ما اتوا وقلوبهم وجلة أنهم إلى ربهم راجعون. إن ستنا عائشة هنا ست كراء نبياتنا نتأيقش يا رسول الله والذين يؤتون ما أتوا يسرت سرتوا لباتشوا يفرال مالت إن ذا ذنب يميارقوا وانجل يميادرقونوا يعني يسرت سيسروا بهالا لباتشوا بك أبت آميكوش أتشوا نميازنوا إن السناتشوا بلا تأيقش نبياتكم من يا لا لا يا بنت الصديق يا أبو بكر لجي هون شو ندزي هذا اللم. والذين يؤتون ما أتوا سيسجدوا سيسقوموا صدقة سيسطوا يادرالوا يولالوا بتأمي لفالوا بزو عبادة أرقلنا وقلوبهم وجلة لبات شوقن الله تقبلوا لني هنا رمنا باتين من بارقوا ليني تكونوا بمونوا سيسجد أدرو كأن صدقة سيسط تنالوا بجهاد في سبيل الله هاد عند وهاتي أتلالو أرم من دنو الله من اللي أرقين وبلو يمفرون أتشو أولئك يسارعون في الخيرات وهم لها سابقون. طيب انقريه واندموش بمتش الرشاء لن نزاي ما يساقدو سووش عند انتن عند هلت مكر لستاتشونا كزا يتش الرسال له قن يتنببو ابن جمال يقرأو قرآن قماشو بتشانو يفرسر كوت قماشو جنا قماشو بتشانو بزي بساعات تقول يفسر كوت. طيب اهون مكر لسات شو اندموش يما تسجدوا سواج اباكاتشو سمون يعني مكر هذا اللم علماء شو يالوش مكر لسات يا تارك الصلاة اقرأ هذه الآية القرآنية بقلبك انت المقصود الان اهون يمكرو آية انت يمتاملكتنج ان يمفلقو بزي آية انتنه الله يفلقو انتنه من عليه. فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وأمن وعمل صالحا. صلاة ما يسجدوا غيا مبالو بجهنم بمقلنا بزنا درقوا سوش كبلتات شو ميوت أو قشاشة إسات يتكات عليه يميت أطبة تنتنو إن زي غيا مبالو بجهنم عند شلوك أنو سلزي يموك مقلنا دمنا من የጀሀነም ሰዎች ሲቀቀሉ ከቆዳቸው የሚወጣው እንትን እሱ ነው የሚጠጡ አለኝ። ጠይብ አንተ المقصود አሁንም የማነበው አንተ ነህ የምትፈልገው በዚህ አያ يقول سبحانه وتعالى يوم يكشف عن ساق ويدعون الى السجود فلا يستطيعون يوم يكشف عن ساق مالت شجرو سيمتا يوم القيامه كبات شجر سيمتا تمام ابن عباس من عليه يوم يكشف عن ساق هو اشد ساعه في القيامه طيب بزي غزي عليه فلا يستطيعون سجدوا يبالنا فلا يستطيعون خاشعة أبصارهم ترهاقهم ذلة وقد كانوا يدعون إلى السجود وهم سالمون بالدنيا سجد سبال انبيلال بآخرة الله ليا شوفوا باتشو سيل استسجدوا إلى شوال لما شوفوا كنو إيش بلوذ بك أي روتو اللي سجدوا سيلو جرباتشو لك اند بتر اند انش أتي دركال لمن بالدنيا سجدوا بلو انبيسلالو أهن ما من يسجدال طيب أنت المقصود يما تسجدوا أنت المالتنا وقوله سبحانه وتعالى نعم أنت المقصود يا إخوة وإذا قيل لهم اركعوا لا يركعون ويل يومئذ للمكذبين أنتنا يما تسجدوا ويل له إله الله سبحانه وتعالى أنت المقصود بزي أيام أنتنا متفلقوا فلا صدق ولا صلى ولكن كذب وتولى ثم ذهب إلى أهل يتمطى أولى لك فأولى ثم أولى لك فأولى يميلون أنت ما تسجدوا أنت يفلقنوا الله سبحانه وتعالى طيب أنت المقصود أهون تملكتوا ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى أنت لم تفلقوا إذن يما يسجد السو بمجمرة درجة من أروتاك ألا شو كان يقاسبوا لا تقولوا لمن ترك الصلاة تارك الصلاة تبلوالو طيب من اللي بلو يقولوا لا تقولوا لمن ترك الصلاة تارك الصلاة بل قولوا يا تارك الإسلام يقول لماذا تركت الصلاة التبلوالو لتاركها بل قل يا تارك الصلاة يا من تركت الإسلام لمن كسلمنا واتح بلونجي لمن أتسقدم التبلو تقباب بانون دموت أبو أنيس سمع الله قال ይህን እንትኑ ቋጥረውና በኋላ ኮሜንት ሰጠዋለ አንተ የማትሰግድ ሰው ለምን አትሰግድም አትበለው አሉ አንተ ሰውዬ ለምን ከእስልምና ወጣህ ሌሽ فانت لم تعد مسلما بل اصبحت مرتدا كافرا بنصوص القران والسنه በቁርአንና በሱና የተረጋገጠለት የማይሰግድ ሰው ካፍር ነው ይላሉ وقول الصحابه رضي الله عنهم يقول سبحانه وتعالى يقول صلى الله عليه وسلم بين العبد وبين الكفر والشرك ترك الصلاة ويقول صلى الله عليه وسلم العهد الذي بيننا وبينهم الصلاة فمن تركها فقد كفر وقال صلى الله عليه وسلم من لم يحافظ عليها لم تكن له نورا ولا نجاة ولا برهانا وكان يوم القيامة مع قارون وفرعون وهامان وأبي بن خلف ويقول التابعي عبد الله بن شقيق من هلاله يعني يقول ما كان أصحاب محمد صلى الله عليه وسلم يرون شيئا شيئا كفره إلا تارك الصلاة يقول ابن شقيق يعني كان أصحاب النبي صلى الله عليه وسلم لا يرون شيئا من الأعمال تركه كفرا إلا الصلاة صلاة يسجد بيتشانو كافر يمين لتنجي زناد الرقيس ويقدل من يقدل كافر يلو تنبر الشي አሁን የኔ እንትን የኔ ንግግር በዚህች ትንሽ ቅሳ ለደመድማት እሺ ከዛ በኋላ ማይክ ወሰዱና እናንተ አስተያየት ስጡኝ ይሄ ተፍሲር ነው የሚሻላችሁ ወይስ በፊት ተፍሲር ነው የሚሻላችሁ ኦኬ አሁን በመጨረሻው አንድ ቅሳ አርጌ ልጨርሰው ቅሳው በማንኛውም ኪታብ በማንኛውም እንትን ታገኘዋለህ ምን አለ አላህ ተውባ የሰጠው ሰው ነው ስለ ራሱ ነው የሚናገረው ያለው ምን አለ كنت تاركا للصلاة ألسجد من البركو عليه كلهم نصحوني أباتي إناتي وندموشي قربيتوشي قدنيوشي بمولو لمن أتسجد بلو مكرون لكن لهلهم ألسمان بيه مسجد انبيع الكو عليه عندك أن قدنيا خالد يميبال نبرنا كخالد قويتا سنجعوة عمشتا من أندزي ولكن ربيتاتش المتانة فإذا بشيخ كبير عنده تلاق سو يبكي ويقول دول لنا عليه هاتف من شيخ كبير دول لي عند سو يالكسي أحمد ألين أنت أحمد نه ألين قلت نعم أحسن الله عزاءك الله صبر استه عزم الله أجرك لمن الكوت عزم الله أجرك في خالد بوغدنياه خالد عزم الله أجرك قالوا وجدناه ميتا على فراشه إنا متوق وياله صرخت عليه أحمد بن هلال عليك أسكو عليه شوهكو كان معي البارحة تنانتناكو أبرنا ينبرنو ألكو عليه بكى وقال سنصلي عليه في الجامع الكبير تلوك سوي منالو نقدي متوالنا زاري بتلوك مسجد نسجد لتنا استينا الناس قد لتالو أغلقت الهاتف يعني جوالي انت زقه وبكيت بتعمل لك أسكلت كيف يموت وهو شاب الكوالي انت توتات وتاتي موتال اندي تنانت ما ابرن قوي انديتي موتال الكوالي دخلت المسجد باكيا صلاة الجنازة مسجد بيت مسجد يالقسكو جبه عليه لأول مرة أصلي صلاة الجنازة لا لأول مرة أصلي في المسجد مسجد قبل شمالكم لما جمع راجزي لخالد صلاة الجنازة لسجدلت جبه عليه فإذا هو خالد يتعلى ببال فإذا هو ملفوف بخرقته بزت أين متر كفن تتقلو لو أغنيهوت أمام الصفوف لا يتحرك كتش بلزات أنيته صرخت أولكو لما رأيته غطيت وجهي فتن شفن كوالي بقطرتي بزابت امتامي وخفضت رأسي قم بس لكم دزي راسي أولتاج حاولت أن أتجلد بك يعني صبر لاغنينا شال لبلو لسونتي التلكس لبلو نعم لكن جرني أبي إلى جانبه أباتي السابة درقنينا وحمس في أذني بجوري من ألين يالي يا بني يالي يالي صلي قبل أن يصلى عليك عند خالد زيهم تتن إن سجد اللي تعلن أنت دمو اسكم السجد بات اسكم السجد به صلاة سجد علي يالي أخذت أنتفض بك أسونتين لكن زاري يازو سو من كساكس جمركو وأنظر إلى خالد خالد بكفنوا لا إياه وتنو لو قام إلى الله براسين ما سبو لو قام من الموت أهم كموت بالنساء ترى ماذا سيتمنى أهم كموت بيان السود من تمني الله بيلوث من النو معروف هو ستنينا ترسر على مسراتنا مفلقوا للنو انصرفنا خلاص ولا قبر هيدن وأنزلناه في قبره ولا قل قوة سقبانو أخذت أفكر ما سب جمركو عليه إذا سئل عن عمله من سره بلو أهل ليطيقنو ماذا سيقول خالد خالد من لبالنا ومن لبالنا بكيت كثيرا لا صلاة تشفع ولا عمل ينفع فهدى الله أحمد بموت خالد صديقي يا أحمد يا قدنياو انتنو موت ودهدا ملسو الحمد لله الله توبة على اللت اسكزي يبقى على يقرأ من دونه والذي قال لوالديه يميلو أسرى سباتنيا وإنا أسرى أمستنيا أسرى سدستنيا وآيات بزي تفسر مالتنو سلزي واندموك حقيقة إن أنتن يمتمرتوت يبا فيتو تفسير لستاتشونا يا دكم دكم يالو يقباتشوال بزايب كأنبل ويس اند درو ياو سورة المائدة سورة الناس سورة النساء البقرة آل عمران اند تفسروا يكتل ويس لنا أنت متشاتشو يمك اللاتشو يتنو إلى الله وأقول قولي هذا وبالله التوفيق معلش ابن جمال أخي في الله ابن أبو يتكرشو بمولو يازكو واتشو قزياتشونا أطفه إن شاء الله كرتاب لنينا أهون انقديه استي وندمي ابن جمال أبو عثيمين أخي في الله أبو أنيس مسيهام اندزي كان لاتشو استي انانتن استيهيت ستقلين بمجمرا استيهيت كمستطاعتشو يهن يتفسروا اخون كومنت بتسطوت يان دانو كالي يازاتشو كومنت ستوت كزاو هلا يمج عرشا استيهيت ستقلاتشو ما يكفري السلام عليكم ورحمة الله وبركاته انا اللي سلاسل من نسا او فبالون لما ناقر فالجينا أستاذ كزيبا فيتن داستمارون قرآن تفسيرون بطام የምንፈልገው በዛ አይነት ነው። እኔ ባልተቤቴንም ሞክዬ ነው የምናገረው። ጀዛኩሙላህ ኸይረን፣ አላህ ይጨምርለው፣ ከነ ቤተሰባቸው ጀነት አልፍርዶስ ያስገባዎት። እንደው በስፋት የተማርኩት የቁርአን ተፍሲር ቢኖር አሁን ነው። ከዚህ በፊትም አላህ ወፍቆን ተምሮን ነበር፣ ግን በጣም በስፋት የተማርኩትና የተረዳሁት ነገር ቢሆን በአሁኑ ሰዓት ስለሆነ ይሄን እንዳይቀይሩብኝ የሚለው ነው። የሌሎች አስተያየት ደግሞ ይጨመር። አሰላሙ አለይኩም። السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. انقدي اسكاهون اندى تكتات النو يا الله سبحانه وتعالى قال سيد ترقم نبر يعني سيد ترقم رقمو هو لتترأي من قرطة تقمون وانو قم نقرون قدي የመጀመሪያው ኢህሳን ምን ያህል አስፈላጊና በጣም ጠቃሚ ነገር እንደሆነ ነው። አያው ላይ እንደጀመረው ራሱ ወሰይነ ኢንሳነ ቢዋሊደይ ኢህሳና ብሎን የተነሳው ከዛ ከተነሳ በኋላ እንግዲህ ለምንድን ነው ኢህሳን የሚያስፈልገው የሚለውን እንኳን ትንሽ ማየት የሚፈልግ እዚህ አያ ላይ ወይም ይህንን ኪሳ በተመለከተ የእናቶች ድክመት ምን ያህል ደረጃ እንደሚደርስ እና ምን አይነት ስቃይ ሊያዩ እንደሚችሉ የሚደርስባቸው ያ ሁሉ ስቃይ እና ጫና፣ በሽታው፣ ህመሙ፣ ሁሉ ነገሩን ካለፉ በኋላ ለነሱ መልካም እንደመዋል ክፉ የሚውሉ ሰዎች ስላሉ አላህ ሱብሓነሁ ወተዓላ በዛ ዙሪያ ላይ ትልቅ ማስጠንቀቂያ ሊሰጠን ፈልጎ ነው። እናቶች ምን ያህል ለፍተው ምን ያህል ተሰቃይተው ምን ያህል ታመው ስንት ነገር ደርሶባቸው ለዚህ ደረጃ እንደሚያደርሱን እንደዚህ የሆኑልንን እናቶች ደግሞ ምላሻችን ኢህሳን እንጂ ክፉ ነገር መሆን እንደሌለበት ነው እንግዲህ አላህ አስረግጦ ሊነግረን የፈለገው። ኡስታዝም አሁን ሲተረጉሙት እንደነበረው እና እንደሰማችሁት በተለይ በተለይ ደግሞ ይሄ ነገር ሐታ ኢዛ በለገ አሹደሁ ወበለገ 40 ሰነተን ብሎ ሲቀጥል እንግዲህ በአብዛኛው ብዙዎቻችን ነገሮችን በደንብ ተረድተን በደንብ የሚገባን መቼ ነው? ከፍ ተብሎ ታድጎ ደረጃችን ላይ ተደርሶ የእውቀቱ ደረጃ የሰው ከፍተኛ ደረጃ ላይ ሲደርስ ነው። በታሪክም በእውነታውም መለም በአብዛኛው ካያችሁ ደግሞ ሰውየው 40 ቤት ሲገባ የአብዛኞቻችን እናቶች ምናልባት በዱንያም ላይ አይኖሩም። እንግዲህ ጊዜን ቀድመን ተሽቀዳድመን አሁን በወጣትነት ዘመናችን ተፍሲሩን ተምረን ዲኑን ተምረን ሁሉን ነገር አውቀን ያንን እድል ተጠቅመንበት ለእናት ለአባቶቻችን ኢህሳን ካልዋልን፣ ለሙስሊሞች ኢህሳን ካልዋልን፣ ኢህሳን ምን እንደሆነ አውቀን ካልተጠቀምንበት ምናልባት 40 አካባቢ ደርሰን ነገሩ ሲገባን እነሱ በቦታ ላይ ከሌሉ ጌም ኦቨር ይሆናል ጨዋታው ማለት ነው። ስለዚህ እያንዳንዳችን ከዚህ አያ መማር አለብን ወይም ይገባናል የምለው ነገር ምንድን ነው? ጊዜው ሳያልፍ ቶሎ ብለን ጊዜውን በመጠቀም ለእናት ለአባቶቻችን መልካም ነገር ማድረግ እንዳለብን እና ያንን ለማድረግ ደግሞ ከወዲሁ በእውቀት ላይ የተንተራሰ እንቅስቃሴ ማድረግ እንዳለብን እና መማር እንዳለብን ነው። አለበለዚያ እንግዲህ እንደተባባል ነው አብዛኞቻችን እድሜያችን ከፍ ባለ ቁጥር ያንን እድል የማግኘት እድላችን በጣም ጠባብ ሆኖ እየታየኝ ስላለ እዚህ ጋር በደንብ አስረግጠን ማስተዋል እና መስራት አለብን። ይሄ ነው እንግዲህ በዋነኝነት በሱራ ወይም በተረጎሙ አያቶች ላይ ትንሽ ረገጥ አድርጌ ማሳሰብ የሚፈልገው። ያ የሆነበት ምክንያት ምንድን ነው? ካሉን ትልቅ የጀነት መግቢያ ቀዳዳዎች መካከል የእናት የአባት ጉዳይ ስለሆነ እነሱን ኢንሻአላህ ሁላችንም በደንብ አድርገን መንከባከብ እንዳለብን ነው። ይሄን ያክል እንግዲህ በአያው ላይ ካልኩኝ ይህን ያክል በተፍሲሩ ላይ ካልኩኝ የተፍሲሩ አሰጣጥና የትኛው ቆንጆ ነው የትኛው ይስማማል የሚለውን ኢንሻአላህ መጀመሪያ እንግዲህ ኡስታዝ አቡ አኒስም አሉ ከእሳቸው መጀመሪያ እስቲ እስካሁን ከተፈሰሩ ነገር ምን እንደተማረ ከሰማን ኋላ መለሳለሁኝ። ያኔ የግል አስተያየትንና የተማርኩትን ነገር እንሻአላህ ለመናገር እሞክራለሁ። መጀመሪያ ርዕስ እንዳንቀላቀል ኡስታዝ አቡአኒስ እና ሀረም ማይክ ይውሰዱ እና እስቲ አሁን በተፈሰሩ ላይ ደግሞ እናንተ ምንን አስረግጣችሁ ማሳሰብ ትፈልጋላችሁ? የትኛውን ቦታ በደንብ አድርጋችሁ ልባችሁን እንደነካችሁ ልትነግሩን በጣም ደስ ይለኛል። ኡስታዝ አቡአኒስ ማይክ ፍሪ። السلام عليكم ورحمة الله وبركاته. مايك إن شاء الله زلقوال مايك يسمال إن شاء الله. بارك الله فيكم أستاذاتنا أبو محمد، الله سبحانه وتعالى كل الخيرات عليها بمعنى اللوت، وجزاك الله خير أستاذ ابن جمال. قليها زاري بتفرقوا بتفسروا بتفسروا ونيتها እዛ ውስጥ ብዙ አልገባም። ምክንያቱም ኡስታዝ ኢብኑ ጀማል ገልጾታል። ለሌሎችም እድል እንድናገኝ ሁላችን እጃችን አንስተን እንድንሰጥ። በመጀመሪያ ኡስታዝ እንደገለጹልን የመጀመሪያው አተረጓጓም ያው እሳቸውን ብለውታል፣ ትርጉም ነው የሰጡን እንዳለ ቃል በቃል ተረጎሙልን። ይሄ ብዙም ትንሽ አይዲያ ያለ ሰው ሁሉ የሚያደርገው ነው። እኛ የምንፈልገው በትክክል የሁለተኛውንና እንደ ሁልጊዜው እንደሚያደርጉት ተፍሲሩ ነው የምንፈልገው የምፈልገው ለራሴ ምናልባት ሌሎችን ወክዬ እንዳልናገር የሁለተኛውና እኔ ሁልጊዜ እንደሚያደርጉት ተበሑር ያስፈልጋል። ስለዚህ ባህር ገብቶ መዋኘት በጣም ያስደስታል። በቁርአን ትርጉም የቁርአን ጥልቀቱ ማንም ይደርስበት የለም እና አላህ ኢብራሂም አማን አላህ አቆይልን። እንደዚህ ያለ አተረጓጎም ከጠፋማ ምን ጣዕሙ ይጠፋል፣ ጣዕሙን አናገኘውም። ስለዚህ እንሻአላህ በመደጋገም በመደጋገም ሁልጊዜ የእሳቸውን ትርጉም እኛም ይገባንና ወደፊት እንሻአላህ እንሞክራለን እና በዚህ ቀጥል ነው የምለው ለራሴ። ሌላው በመጨረሻ ላይ ኡስታዝ ያሳሰቡን ጉዳይ ስለ ታሪከ ሰላት በሱረቱ መርየም አያ 59 ፈኸለፈ ሚን ባዕድህም ኸልፉን አዳዑ ሰላት ወተበዑ ሸሀዋት ፈሰውፈ የልቀውነ ገያ የሚለው በጣም የሚያስፈራ አያ ነው እና ገያ የሚባል ጀሀነም ይገባሉ ይላሉ። ሰላትን የሚተው ሰዎች ሰላትን ችላ ብሎ የተው ሰዎች የሚያጋጥማቸው ጣጣ ይህ ነው። ተውበት ያስፈልጋል። ኢላ መን ታበ ወአመነ ወአሚለ ሷሊሐን ፈኡላኢከ የድኹሉነል ጀነተ ወላ ዩዝለሙነ ሸይአ። እንግዲህ አላህ ስብሓነ ወተዓላ ረሕመቱ ሰፊ ስለሆነ ከማንኛውም ወንጀለኛ ሀታ ልኩፍር ተውበት ይቀበላልና መቅመቶበት አለብን እና ኡስታዝ ከጠቀሱት ምንድን ነው ታሪከ ሰላት ብለን አንጠራቸውም። ታሪከ ሰላት አይባሉም። እስልምናን ታሪከ ልኢስላም እስልምናን ጥሎ የወጣ እስልምናን ጥሎ ከወጣ ምን ቀረው? ሰውየው ምንድን ነው የሚባለው? ሙርተድ ካፊር። እና አንድ ሰው አንዳንድ ዑለማዎች እንኳ እንትን አይባልም ምናምን ቢሉ እንኳ ማረጋገጫ ያለለው ጉዳይ በሁለት ጭቅጭቅ ውስጥ ያለ ሰው አያስፈራውም ወይ? የትኛውን ነው? እሺ ሙስሊም ይሆናል አይሆንም? በጭቅጭቅ መካከል ላይ ተቀምጦ አንድ ሰው ካፊር ነህ ሙስሊም ነህ እየተባለ ወደ አላህ ሲገናኝ የትኛው እንደሚያጋጥመው የማያውቅ ሰው ወደ አላህ ተመልሶ መሄድ አይቀለውም ወይ? ከዛ ጀሀነም ከመግባትና ሁላችንም ሶላት ላይ እንድንጠነክር ወንዶች በመስጂድ ሴቶች ደግሞ አላህ ሰጥቷቸዋል ኒዕማ በቤታቸው ሊሰግዱ ይገባል። እና ይህንን ትንሽ ለመጠቆም ያህል ነው። ሙባረከላሁ ፊኩም። እንግዲህ ምርጫዬ እኔ የሁለተኛው አፈሳሰር ተፍሲር ነው የምፈልገው። ሙባረከላሁ ፊኩም። ሰላም አለይኩም ወረሕመቱላሂ ወበረካቱ። ማይክ السلام عليكم ورحمة الله وبركاته. جزاك الله خير الجزاء أستاذ أبو أنيس الله يجمر الله عندما أستاذ أبو محمد يعني أستاذ الله زي لاي من دنو بتفسير أستاذ أطولاي نو እንግዲህ ኡስታዝ እርሱም እንደሚያውቁት ያው የተወሰኑ ሰዎች ናቸው ባለፈው ጊዜም ለእርስዎ በሚጠይቁት ጥያቄ ላይ ሲሳተፉ የነበሩት እና አሁን እዚህ ውስጥ ከ123 ሰው እንኳን አስተያየት እንኳን ለመስጠት እጁን ያወጣ የለም። ይሄ አንድ የሚያሳዝን ነገር ነው። ምክንያቱም ሁላችንም እጃችንን ማውጣት ነበረብን። ይሄ ጉዳይ ሲጠየቅ ግዴታ አለብን፣ ወይም አንፈልግም ወይም እንፈልጋለን ነው መልሶ። አጭር ነው፣ ምንም እንትን የሚያስደርግ ጉዳይ አይደለም። ኡስታዝ ለእኛ ብለው ነው የሚለፉት። ሌላው ምንድን ነው የኔ አስተያየት፣ አሁን በሚሰጠው ዛሬ በተሰጠው ላይ ቢሆን በጣም እኔ እስማማበታለሁ ራሴን። ምክንያቱም ስንቶቻችን ነው ዛሬ ቁርአንን ተፍሲር ሳይሆን በደንብ አስተካክለን የማንቀራ ብዙዎች አለን፣ ከኔ ጀምሮ ማለት ነው። ስለዚህ ተፍሲሩ በዛሬው አሰጣጥ ቢሆን የበለጠ ጥሩ ነው፣ እየገባንም ይሄዳል ነገሩ። የዛሬው ቃል በቃልም ቢሆን እነ አቡ አኒስን ወይም እነ አመቱላን መንት ማለቴ ሳይሆን ኢንሻአላህ ከብዙሃኑ አንጻር እንደዚህ ቢሆን ይመረጣል። ግን ግዴታ ሁላችንም እጃችንን እያወጣን የየራሳችንን አስተያየት መስጠት ግዴታ አለብን። ይሄ ምክንያቱም ለአንድ ሰው ወይ ለሁለት ሰው ብቻ አይደለም። ሌላው ምንድነው የኔ አስተያየት፣ እንግዲህ ያው ቅድም በተሰጠው በትዳር ጉዳይም ወንድ ልጅ ያው እድሜው 40 ሲደርስ ከ38 ከ40 በላይ የራሱ የሆነ አእምሮ እየበሰለ ይሄዳል የሚለው ላይ ነው። ብዙ ከዚህ በፊትም ኡስታዝ አቡ መሀመድ ነግረውናል። ሴት ልጅ ትዳር መጥቶላት እምቢ እንዳለች በቤተሰቡ አማካኝነት ማለት ነው። እና ሴቶች እህቶቻችን እንግዲህ አደራ የምንለው በዚህ አጋጣሚ ትዳር ቢመጣላችሁ እምቢ እንዳትሉ ነው። ኢንሻአላህ ትዳር አንዴ ካመለጠ ያው መመለሻው በጣም አስቸጋሪ ነው። ረሱልም ሰለላሁ ዐለይሂ ወሰለም ጀናዛና ሴት ልጅን ቶሎ ሸኙ ነው የሚሉት። እና ጀዛኩም አላህ ኸይር ይሄን ለማለት ነው። ማይክ ፍሪ። ይሰማል? ኢንሻአላህ ይሰማችኋል። ወንድሞቼ እህቶቼ፣ አልሐምዱሊላህ ረብል ዓለሚን፣ ቢስሚላሂ ራህማን ራሂም፣ ወል አቂበቱ ሊል ሙተቂን፣ አላሁመ ጅዐልና ሚነል ሙተቂን። ኢንሻአላህ በቁርአን ተፍሲሩ ላይ ያለው አስተያየት አካሄዱ በጣም ቆንጆ ነው፣ ግን እየተፈሰረ ያለው ተፍሲር በአግባቡ እየዋለ ነው ወይ? አድማጩስ በትክክል እየተከታተለ ነው ወይ? ከአስር ሰዎች በላይ ይከታተላሉ ወይ የሚለው ኢንሻአላህ ለጀማዓው የሚቀርብ ጥያቄ ይሆናል። በእርስዎ በኩል ተፍሲሩ በጣም በጥሩ ሁኔታ እየተካሄደ እንደሆነ ለእኔ ይሰማኛል። በዛው ቢቀጥል ደስ ይለኛል። በነገራችን ላይ ተፍሲር መጀመሪያ ተርጀመቱል ከሊማት የቃላቶች ትርጓሜ ይተረጎማል። ከዛም ቀጥሎ ተፍሲሩል መዓኒ ትርጉሙ ደግሞ መልእክቱ ምን ማለት እንደሆነ ይነገራል። ከዛም አስባበ ንዙል እንዴት ወረደ የሚለው ይሄዳል። ከዛም ደግሞ አሕካሙል ቁርአን አያቱን ተንተርሰው የሚሰጥ ሕክሞች አሉ፣ እስላማዊ ድንጋጌና ህግጋቶች አሉ እያለ እያለ እንደገና ደግሞ ከሐዲሱ ጋር ማጣጣምና ያኒ ሙጣበቀቱ አልቁርአን ቢልዋቂዕ ከክስተቱ ጋር አብሮ እንዴት ተዋህዶና ተጣጥሞ እንደሚሄድ እየተገለጸ ያለበት ሁኔታ ነው። በጣም ሰፊ ነው። በእርግጥ ትንሽ ሰፋ ይላል። ቢሰፋም ግን ብዙ ተማሪዎች ትምህርት ቤት ያሳለፋችሁ ወንድም እህቶች አላችሁ። ትምህርት ቤት ስንት ሳብጀክት ትማሩ እንደነበረ ለዛውም ፋይዳ የሌለው አይሚን ፋይዳ የሌለው ስላችሁ ትምህርት አይፈለግም ማለት አይደለም። በእርግጥ እንደያጠቃቀሙ ነው። ግን እያንዳንዷ ከሊማ ባነበባችሁ ቁጥር ከአላህ የሚገኝ አጅር የለም ማለት ነው። ቁርአን ግን ቢኩል ሐርፊን ሐሰነ لا أقول لكم ألف لام ميم حرف، ولكن ألف حرف ولام حرف وميم حرف، 10 حسنات يعني لكل حرف، 3 حسنات يمكنيبت قرآن ترجمو ياتاتامو كذا باشاقر رقمو دايركت الله سبحانه وتعالى أنيني ياناقرن يندهونا كالتسمان بوستي تشقرنو የተማሪው ችግር እንጂ ያስተማሪው ወይም ደግሞ እየተሰጠ ያለው ትምርትና አካሃዱ እኔ በጭራሽ ይቀየር ወይም ደግሞ እንትን ብሏል አለለም ግን ተከታታዩ ከተለመዱ እጆች ብቻ መሆን የለባቸውም የሚወጡ በተለይ በተለይ ዘመን አመጣሽ ኤሌክትሮኒክስ አለ እሱም ደግሞ የበለጠ ያሳንፋል ይቀዳል خلاص بفلق تملش عدام متوالوه يميد ياسان نفال عندكن فيروس متو كمبيترو سيزاقاو عبرو سيفي تدرق بمولو دليتي هونار داوم باهونو ساعت ديناتين بتاهم بمياس فرهوني تالاي نويالو كتابوش بمولو كتنكلات ودا ورقات كورقات ودا الكترونيكس ايقبو الكترونيكس عندكن دامج سيهونو አብሮ የታሪክ ኪታቦቻችን ሁሉ ሳይተحفظوا እንዳይጠፋ በጣም የሚያሰጋ ሁኔታ ነው ነብያችን صلى الله عليه وسلم اخر الزمان بمدرس ግዜ ان الله لا يرفع العلم انتزاعا ينتزعه ولكن ينزعه بقتل العلماء علموች بمጠፉ ግዜ ኤሌክትሮኒክስም አብሮ ድምጥማጡ ይጠፋና የምንቸገርበት ሁኔታ ይኖራል የዳዕዋው ሁኔታ የትምርቱ ሁኔታ የሆነ ስሬስ በሆነ ብያዝና እያንዳንዱ ሰው ልክ ኢብኑ ጀማል ፈተናም ሲልክ ሴቭ ተደርገው ምናምን ነገር እንደሚካሄደው እያንዳንዱ ቁጥጥር ቢደረግበት ተፍሲሩ ብቻ ሳይሆን አቀራሩም ጭምር አብሮ ተዋህደው ቢሄዱ በጣም ውጤታማ ሊሆኑ ይችላሉ እላለሁኝ አላህ ሱብሃነ ወተዓላ ለሁላችንም ያግራል ሌላኛው ስለ እናቶች በተለይ እናቶች حملته امه وهنا على وهن وحمله وفصاله 30 شهرا በጭንቀት ላይ ጭንቀት ያስተናገደች በጭንቀት ላይ ጭንቀት እየተደራረበባት እየተጨነቀች سبحان الله አንዳንድ ጊዜ በተለይ ሊወልዱ አካባቢ እንቅልፍ ሁሉ አይወስዳቸውም በጎናቸው መተኛት አይችሉ በጀርባቸው መተኛት አይችሉ አንዳንዴ ትራስ ይደራርቡና ቁጭ ይላሉ ቁጭ ብለው ይተኛሉ ያ ሁሉ ጭንቀት አስተናግደው የወለዱት ልጅ ሱብሃንአላህ ولا تقل لهما اوف ይህች በጣም ትንሽ ይቃልነች እጭ ይች እንኳን እንዳትል ይያለ ነው አላህ ሱብሃነሁ ወተዓላ ሐቃቸው ብዙ ጊዜ ከራሱ ሐቅ ጋር እያያያዘ ይጠቅሰዋል የልጅስ ሐቅ የለውም ወይ ወላጆች የልጆቻቸው ሐቅ የለውም ይከተባለ በدرس ላይ አልፎልናል طبيعي ነው ወላጆች በተለይ እናቶች ልጆቻቸውን ሲወዱ እንዲያው የልጆቻቸው ነገር አደረ ያላለበት አላህ Subhanahu Wa Ta'ala አላህ طبيعي አድርጎላቸዋል ያ ሁሉ ስቃይ አሳልፈው ሊጠሉት ሲገባቸው ሲወለድ ደግሞ እስከነ ደሙ ማቀፍ ደስ ይላቸዋል ያ ሁሉ ነገር አለና ወላጆቻችን سبحان الله ከፍተኛ የሆነ እንክብካቤ ያስፈልጋቸዋል ሌላው ታሪኩ الصلاه ታሪኩ الاسلام የሚባለው አላህ ይጠብቀን አላህ سبحانه وتعالى በእንደዛ ሁኔታ ፈተና ያለም አላህ ይገላግለው ወደ ዲኑ የሚመለስ ያድርገው ግን ዳዕዋ ከማነስ የተነሳ والله እኛ ነሁ የቀራንበት አከባቢ አንዳንዶቹ በሳምንት አንድ ቀን ብቻ የሚሰግዱ አሉ በዛውም ሁለት ሰላት ብቻ አንድ ካፊር አታገኙም ከመንገድ በታች ከዞብል ጀመራችሁ እስከ ባቲ ድረስ እስክትደርሱ ድረስ ከታች የጁ ወረዳ ጨርሳችሁ ወረባቦ ጨርሳችሁ ወረዋዩ እስክትገቡ ድረስ ከታች አንድ ካፊር አታገኙም ግን ደግሞ ያ ሁሉ ሙስሊም ዲኑ በትክክል የማይከተል ነው ሶላት በሉ በተለይ ሶላትን አስመልክቶና የዱዓቶችና የመሻይኾች ድክመት አለ እንቅስቃሴ ከአንዱ ወደ አንዱ መንቀሳቀስ ይኖርብናል። ኢንሻአላህ መሄድ ጉድ ያሳያል እንደሚባለው ብዙ ጉድ ስላለ ማለት ነው። አላህ ሱብሓነሁ ወተዓላ ያግራልን። ወሃዛ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይክፍር ኢንሻአላህ። ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አኺ ፊላህ እንግዲህ ተመልሻለሁኝ። ትንሽ ካለኝ ባህሪ ትንሽ መጀመሪያ መስማትም ወዳለሁ። አልሐምዱሊላህ ጥሩ ጥሩ አስተያየቶች ተሰጥተዋል። የሁለቱን ተፍሲር ልዩነት የአተረጓጓም ልዩነት እንኳን ባጭሩ ብናየው ማለት ነው፣ የመጀመሪያው የቃላት ትርጉም ላይ ያተኮረ ሲሆን የወደ ኋላኛው ሰፋ ያለ ነገር ነው። እዚህ መሀል ብዙ ልዩነቶች ልታዩ ትችላላችሁ። ኡስታዝ አኺፍላህ አንስቶ ነካክቶታል። አንድ አያ ሲተረጎም ወይንም አንድ አያ ሲመጣ ቁርአን ውስጥ ለምን እንደወረደ፣ መቼ እንደወረደ፣ በትክክል ማስተላለፍ የፈለገው መልእክት ምን እንደሆነ፣ በዛ ስር ድብቅ መልእክቶች እና ተያያዥነት ያላቸው መልእክቶች ካሉ፣ እነዚህም ሁሉ ነገሮች አጠቃለው ለማየት ምቹ አይደለም። ይሄ የቃል በቃል ትርጉሙ ማለት ነው። ለምሳሌ አንዳንድ ጊዜ አንድ አያ ይመጣል። እዛ የሚተረጎምበት ቦታ ላይ አንድ አያ ሙሉውን ወይንም ከአንድ አያ ውስጥ የተወሰነ አይዲያው እዚህ ጋር ይመጣና የዛ ማሟያ ወይንም የሱ ቀድሞት የመጣው ነገር ወይንም ከሱ ተከትሎ ሊከሰት የሚችለው ነገር እና በዛ አያ ዙሪያ ላይ የተያያዙት ነገሮች በሙሉ በተለያዩ ሱራዎች እና አያቶች ላይ ተበትኖ የሚገኙበት ሁኔታ አለ። አንድ ሰው እንግዲህ የቃል ትርጉሙን ብቻ ሲምፕሊ ወስዶ በዚህ መልኩ ብማር ይቀለኛል፣ በዚህ መልኩ ተፍሲር ብማር ይቀለኛል ቢል ለእኔ ቁርአን ተፍሲሩን ባይማር ቢቀር ይሻለኛል። ምክንያቱም ብዙ ነገሮችን ባልተፈለገ መልኩ መረዳት ይጀምራል። በጣም ብዙ ነገሮችን ባልሆነ መልኩ ማስተንተን ይጀምራል። ምክንያቱም የአንዱ አያ እዚህ ጋር ያለው እዛ ጋር የጎደለው ነገር አለ፣ ከሌላ ቦታ የሚመጣለት ሟሟያ አለ። አሁን በአጭሩ እንኳን አሁን የተፈሰረውን አንድ አያ የመጀመሪያውን 15ኛውን አያ እንኳን ብታዩት ያንን በደንብ አድርጎ ለማስተማር ኡስታዝ ስንት አያ ከሌላ ሱራና ከሌላ ቦታ አመጡ? እነዚህ ነገሮች በሙሉ ለምንድን ነው እዚህ ጋር ሊመጡ የቻሉት? ይሄንን ነገር እነዛን አያቶች አብረን አያይዘን ካላየን፣ አብረን አያይዘን ካልሰማናቸው የዚህን አያ ሙሉ መልእክት አናገኝም። ሊልከላሚ ሰሚሙን ይላሉ አይደለም አረቦች። ለንግግር መቅኔ አለው፣ ለንግግር ዋና መልእክት አለው። እኔ ለምሳሌ አንድ ነገር ልናገር እችላለሁ። ኦኬ ምን አለ ኢብን ጀማል ቢባል ቁጭ ተብሎ እኔ 10 ደቂቃ ያወራሁትን ቃል በቃል መድገም ነው ወይንስ የንግግሬን የ10 ደቂቃ ጭማቂ ዋና ቁንጮ መሰረቱ የሆነውን ነገር እሱ ማለት የፈለገው ይሄ ነው ብሎ ማስቀመጥ ነው? ይሄ ነው ልዩነቱ ማለት ነው። እኔ ያየሁት በሁለቱ ተፍሲር መሃል የመጀመሪያው ቃል በቃል ይሄዳል። አሁን ግን በሁለተኛው አካሄድ ሳየው እያንዳንዱ ነገር እዛ አያ ላይ ሊኖሩን የሚገባቸው ማዕሉማቶች ሊኖሩን የሚገባቸው አስፈላጊ መረጃዎችና በአጠቃላይ በዛ ዙሪያ ላይ አላህ ሱብሃነሁ ወተዓላ ማለት የፈለገውን ነገር በትክክል ልረዳ የሚችለው በሁለተኛው መንገድ ሲሄድ ነው። ስለዚህ ያንን ልዩነት እያንዳንዳችን መጀመሪያ ከመወሰናችን በፊት ቁጭ ብለን ማሰብ መቻል አለብን። በዚህኛው ብሄድ ምንድን ነው? በዛኛው ብሄድ ምንድን ነው? ኦኬ ኢቨን የመጀመሪያው አተረጓጎም በመጽሐፍ ደረጃ አሁን በሃርድ ኮፒም በሶፍት ኮፒም በእጃችን ይገኛል አይገኝም? አብዛኞቻችን ቤት ውስጥ የአማርኛ ቁርአን ትርጉሙ አብዛኞቻችን ቤት በሃርድ ኮፒ አሊያም ካልሆነ ሁለት ሶስት አይነት ሶፍት ኮፒዎች ተዘጋጅተዋል። ያንን ማንበብና መስማቱ ምንድን ነው ልዩነቱ? ያንን ነገር ካልተረዳ ነው ማለት ነው። አንድ ጊዜ የሚነገር ቂሳ አለ። ቂሳ ሳይሆን በትክክል ተወልጄ ካደግኩበት አካባቢ ላይ የተከሰተ ነገር ነው። ሰውየው እዚህ ሊመጡና አላህ ሱብሃነሁ ወተዓላ መጀመሪያ ሰላትን ዋጅብ ሲያደርግ 50 ሰላት ዋጅብ በረሱል ላይ እንዳደረገ ሰምቶ ይወጣሉ ከመስጂድ። ያው ሰውየው አንዳንዴ ይመጣሉ፣ አንዳንዴ አይመጡም። እንዲህ አይነት ባህሪ ያለባቸው ትልቅ ሰው ናቸውና ነሸጥ ሲያረጋቸው አንድ ቀን ዝም ብሎ ይሰግዳሉ። ከዙሁር ሰላት ኋላ ሱና ሁለት፣ አሁንም ይደግማሉ ሁለት፣ አሁንም ይደግማሉ ሁለት፣ ዝም ብሎ ይሰግዳሉ። ከዛ አንዱ ግራ ገብቶት ምንድን ነው ዛሬ ይሄ አሰጋገድ ደግሞ ብሎ ሲጠይቃቸው ምን አሉ መሰሏችሁ? ምን ነው ድሮ 50 ነው ዋጅብ የሆነው አላላችሁኝም እንዴ አሉ። በሉ እናንተ አምስቱን ስገዱ እኔ እስቲ ዛሬ 50ውን ልሞክር ብዬ ነው አለው። ይሄ ምንድን ነው የሚያሳየው? እኚህ ሰው በእኔ እይታ በትክክል ቁጭ ብለው ሙሉ የሐዲሱ መልእክት ሰምተው የሰላት አጀማመር ቂሳውን እስከ መጨረሻው የእስራ ወልሚዕራጅ ቀን የተከሰተውን ነገር በትክክል ሰምተው በዛ ዙሪያ ላይ የመጡትን ሐዲሶች በትክክል ሰምተው ቢሆን ኖሮ ምን ማለት እንደሆነ ይረዱ ነበር። ወይ በሱና ንያ ነይተው የሱና አጅር ለማግኘት አልሰገዱም። ለምንድን ነው እየሰገዱ ያሉት? አላህ በፊት 50 ነው ብሎ የፈረደው፣ እስቲ 50 ይበዛል ያንሳል ልሞክረው ነው። ይሄ ደግሞ ቅድም ኡስታዝ አቡ መሐመድ አንድ ነገር አንስቶ ነበር። አንዳንድ ጊዜ አንድ ሰው ይሰግዳል፣ አንድ ስጁድ ያደርጋል የአላህን ወጅህ ፍለጋ። ነገር ግን በዛች ስጁድ ውስጥ ያለችው ወንጀል ብትከፋፈል ለዛ ከተማ ህዝብ በቂ የምትሆን በጣም ብዙ ወንጀል ልትሆን ትችላለች ያሉት አይነት ነገር ያኒ ሚስ አንደርስታንዲንግን እንደውም ያሰፋል። ለዛ ነው ብዙ ጊዜ በደንብ አድርገን ሰፋ አድርገን ጊዜ ወስደን ሰፋ ያለ ተፍሲር መማር ያለብን። ምክንያቱም ያንን ነገር በደንብ መረዳት ካልቻልን ነገሮች ሁሉ እየተቀላቀሉብን ስለሚሄዱ ነው። ሁለተኛው ነገር ቅድም አሁንም ኡስታዝ አፊቱላህ ጫፉን የነኩት እኔ ቀድቼው በኋላ ሰማለው እንደዚህ ሆናል ሪከርድ እንቀባበላለን እና የመሳሰሉት ምክንያቶች ለእኛ ምክንያት ሊሆኑን አይችሉም። ምክንያቱም እኔ አንድ ኦዲዮ ሪከርድ ስሰማና የዛን ኦዲዮ ባለቤት በስነ ስርዓት ኦንላይን አግኝቼው ቁጭ ብዬ ስማር እኩል አይነት ፊሊንግ የለኝም። መጀመሪያ ነው አንደኛ ስማር ኡስታዙ በትክክል ላይቭ እያወራ ያለው የምከታተል ከሆነ መስአላዎች ካሉኝ አወጣለሁኝ፣ እጠይቃለሁኝ። ሌሎች የጠየቁትን በምን ኮንሴፕት ዙሪያ እንደጠየቁ ጊዜ ሰጥቼ በደንብ አድርጌ እማራለሁ። ኦዲዮ ግን ስማር የራሴ ጥያቄዎች ጥያቄ ሆኖ ይቀሩና ኡስታዙ ያስተማረው ትምህርት ሲደመር በወቅቱ የነበሩ ተማሪዎች የተፈጠረባቸውን ጥያቄ ጠይቆ የተሰጠውን መልስ ብቻ ወስዳል። ኦኬ የኡስታዙ ትምህርትና የተማሪዎቹ ጥያቄ ላይ ኢቭን እንደገና ሌላ ጥያቄ ቢኖረኝና ያ ጥያቄ ምናልባት መልስ አጥቶ ከእስልምና ቢያወጣኝስ? ምናልባት መልስ አጥቶ ቢያሳስተኝስ? ምናልባት መልስ አጥቶ እኔን ሳይሆን ኡማ ቢያበላሽስ? አንድ ህብረተሰብ። ስለዚህ አንድ ሙሐደራ ላይ መገኘትና ከባለቤቱ በትክክል ቁጭ ብሎ መማርን የሚያክል ነገር ስለሌለ ኦዲዮ ምክንያት በማድረግ መቀባበል ወይንም ሴቪንግ ዩቲዩብ ምናምን የምንላቸው ምክንያት ከማድረግ በትክክል በአካል ተገኝቶ መማርና መረዳት መቻል በጣም ትልቁ ኒዕማ ነው እና መስነፍ የለብንም። ምክንያቱም እንደምታዩት እንግዲህ የሚገባው ሰው ብዙ ነው፣ የሚሳተፈው ሰው ትንሽ ነው። ያው ከተጅዊድ ትምህርትም እንደማውቀው አንዳንድ ሰዎች አሉ፣ ይሰማሉ፣ ይከታተላሉ፣ ነገር ግን ድምፃቸውን አያሰሙም። እንደዚህም አይነት ሰዎች ካሉ ኸይር ጥሩ ነው። ነገር ግን እነሱንም ቢሆን ፕሊሱን ወደ ማይክ፣ ምናልባት ከእናንተ ንግግር ሌላ አዲስ ትምህርት ይገኛል፣ ምናልባት ከእናንተ ጥያቄ ሌላ አዲስ እውቀት ይገኛል። ጊዜ እያላችሁ ደግሞ በሆነ ባልሆነ ትንሽ ምክንያት ራሳችሁን ቢዚ የምታደርጉና ገና ከመነሻ ይሄማ ምንድነው ከባድ ነው ይሄንማ መረዳት አልችልም እያላችሁ የምትፈሩ ሰዎች ካላችሁ ደግሞ ሰሃቦች አብዛኞቻቸው በጣም ካደጉና እድሜያቸው ከገፋ በኋላ ነው እስልምናን ማወቅና መማር የጀመሩት። ይሄን ሁሉ ደረጃ አስተላልፎ እስከ ዛሬ ድረስ ለኛ የመጣውን እውቀት ማለት ነው። ስለዚህ ከባድ የሚባል ነገር የለም ነቅነቅ አድርጎ ካላዩት በስተቀር። ቁርአን መቅራት ባትችሉም ተፍሲርን መከታተል ትችላላችሁ። አትሊስት አረብኛውን አትሉም እንጂ ቁርአኑ ምን እንደሚል በጭንቅላታችሁ ታውቃላችሁ። አንዳንድ ሙንከራት፣ አንዳንድ ችግሮችን ስታዩ ማስተካከል ትችላላችሁ። ስለዚህ ፕሊስ ፕሊስ፣ የተሳታፊዎች ቁጥር መብዛት አለበት። በትክክል ደግሞ ጊዜ ሰጥታችሁ ኖት ይዛችሁ ያልገባችሁ ነገር፣ የተቀላቀለ ነገር እና የመሳሰሉት ካሉ ደግሞ በግልጽ በመጠየቅ መማር መቻል አለባችሁ እላለሁኝ። አማ መስአለት እቺ የመጀመሪያው ይሁን የሁለተኛው ይሁን የሚለውን ኦን ዘ ማይክ እያንዳንዳችን ወጥተን ከመናገር ይልቅ አስፈላጊ ከሆነ ያ ተጅዊድ የተማርንበት ዌብሳይታችን አለ፣ እሱ ላይ ገብተን አሁን ላይ ሁላችንም ቦት አድርገን የትኞቹ ስንት ሰው የሁለተኛውን እንደመረጠ ስንት ሰው የአንደኛውን ተፍሲር እንደመረጠ ማወቅ እንችላለን። ከዛ በመነሳት ደግሞ ኡስታዝ አቡ መሐመድ ራሳቸው ቦቱ ላይ በመሆን ምርጫቸውን በማየት መንገዱን መከተልና የሚወስኑትን ውሳኔ መመለስ ይችላሉ። ያኒ በግድ እየመጣችሁ እኔ አንደኛው ተስማምቶኛል እኔ ሁለተኛው ማለት አስፈላጊ ከሆነ እኔ አንድ ዌብሳይት አለ እከፍታለሁ፣ ጆይን ታደርጋላችሁ። ከዛ አንድ ጊዜ ነው ክሊክ የምታደርጉት ምርጫቸውን። ያ አጠቃላይ ውጤቱን ሊያሳየን ይችላል እና እሱን ያው ኡስታዝ አቡ መሐመድ አስፈላጊ ከሆነ ልንከፍተውና እሱን መጠቀም እንችላለን። በትክክል ቁጥር ማወቅ ካስፈለገን እና ምን ያህል ሰው እንደሚሳተፍ ማወቅ ካስፈለገ፣ በተረፈ ልክ እንደ ተጅዊድ ክላስ አስፈላጊ ከሆነ አቴንዳንስ ተይዞ በደንብ አድርጎ መማርና ይሄ ይጠቅመናል የምትሉ ከሆነ ያንንም ማዘጋጀት ይቻላል። እናንተን አስሮ ለመያዝ እና በግድም ቢሆን እንድትገቡና እንድትማሩ ለማድረግ ይሄ ነው ያለኝ አስተያየት። እንግዲህ ካጠፋሁኝ ይቅርታ አድርጉልኝ። بارك الله فيكم والسلام عليكم ورحمة الله وبركاته. مايك فري. ለአማርኛው በዛ እየመጡ ይማራሉ እና አንድ ቀን ጠራኝና ሄጄ ከእሱ ጋር ሲጫወት ምን አለኝ፣ ሰባት ኤምባሲዎች አለን የአፍሪቃ ኤምባሲዎች፣ አብረን አንድ ሁለት አስተማሪ የአረብኛ አስተማሪ አምጥተን እየተማርን ነው አለ። እና ምን አለኝ፣ በአውሮፓ በአንድ አውሮፓ ከተማ ስታቲስቲክ ተደረገ። ያኒ የተኛው ቋንቋ ነው የሰፋው፣ በዓለም ያሉ ቋንቋዎች የሰፋውና ሰፊ ቮካቡላሪ ያለው የትኛው ቋንቋ ነው ተብሎ ወጣና መቶ የሚያህሉ ቋንቋዎች በውድድር ገቡ አሉ። እና አረብኛ አንደኛ ወጣች፣ 100% እጅ የተሰጠበት እሱ ነው፣ አረብኛ ነው። ግን እሱ አይደለም የሚገርመው አለ፣ የሚገርመው አረብኛ አንደኛ መውጣቱ አይደለም አለ። ላ ይህማ ጭቅጭቅም አያስፈልግም፣ እንትን መሳሳብም የለውበትም። የሚገርመው አለ አንደኛው አረብኛ አንደኛ ወጣችና ሁለተኛው እንግሊዝኛ ወጣች አለ። በሁለቱም ልዩነት ያለው 4 ሚሊዮን ተኩል ነው አለ። ያኒ አረብኛ 6 ሚሊዮን ቃላት ተገኘላት፣ እንግሊዝኛ 1 ሚሊዮን ተኩል ቃላት ተገኘላት። የወላችሁ 4 ሚሊዮን ቃላት በአረብኛ እንትን ልዩነት አመጣ። ለምሳሌ ሁሉ ጊዜ የምሰጣችሁ ጥንቸል ሲባል 5-6 ቃላት አለ። ጥንቸል ሲባል አንበሳ ሲባል አሉ የአንበሳ ስም ብቻ 40 ቃላት አለ። 40 ቃላት ለአንበሳ አሁ በአረብኛ የታወቁ ናቸው እነዚህ ቃላት። ጠይብ ለምሳሌ ያኔ ጅኒ ሲባል እኛ ጅኒ ነው የምንለው፣ ግን ከአራት በላይ ትርጉም አለው ጅኒ። ሱብሓነላህ አልዓዚም። ስለዚህ አረብኛ ቋንቋ ሰፊ ነው። ደግሞ ቁርአን የተሐደል ዓለም አላህ በቁርአን ነው እንግዲህ ፉከራውና ማን እንደኔ ያለው አላህ በቁርአኑ ነው። ምክንያቱም በብዙ ምላስ የሚናገር ስለዚህ ቁርአን ካልተተነተነ በሰፊው ካልተገለጸ ወላህ አልዓዚም ያኒ በከንቱ ነው የምትወጣው። እንዲያውም በዝብርቅ ብሎ ቀዩ ነጩ አርገህ ነው የምትወጣው። ና ይህ ይመስለኛል እኔ በዚህ ብንቋጨው ይሻላል። ኡማ አብዲ ና ኑርጀና ትንሽ ይናገሩ ና የዛሬ ደርሳችን በዚህ እንትን ይላል። እንግዲህ ነገ ምርቃ ጊዜ ስለሆነ እስቲ ሁላችን እንታጠቅለ ነገ ነው ምለው። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አልሰማም ኡስታዝ። እኔ እንኳን በተፍሲሩ አስተያየት ኖሮኝ ሳይሆን አንድ ነገር ትዝ ብሎኝ ነው። እሱ ምንድን ነው? ተፍሲር ሲቀዳ ኡስታዝ፣ ተፍሲር ሲቀዳ ብዙ ያኒ ኤዲት ማድረግ ያስፈልገዋል። አሁን እሱ ነው ጊዜ የፈጀው። ሱረቱል በቀራን ማስተካክሎ ለማስቀመጥ ዌብሳይት ላይ እሱ ነው ጊዜ የፈጀው። ና አሁን ምን አሰብኩኝ እኔ አሁን ኢንሻአላህ የሚቀጥለውን ሱራ ስንጀምር አንድ ማለት እርሱ አሁን ከተፍሲር በፊት ጥያቄና መልስ ያደረጉ የለ፣ ከዛ በኋላ ያ ጥያቄና መልስ ሲያልቅ ነው እንግዲህ እኛ የምንቀዳው እህቶች መቅዳት የምንጀምረው። ያኒ እኔ በበኩሌ አሁን እንደዛ ማድረግ ጀመርኩኝ። ለምን ይሄን ነገር ዌብሳይት ላይ የሚቀመጥ ከሆነ አስፈላጊ አልመሰለኝም ጥያቄና መልሱ። እና ልክ ኡስታዞች ቁርአን ማለት ቁርአን ሲቀሩ ጀምሮ ከዛ በኋላ ተፍሲሩን ከዛ መጨረሻ خلاص ተፍሲሩ አበቃ ሲሉ አቆመዋለሁኝ እኔ ማለት ነው። እና እንደዛ ቢሆንና ለምን ለዌብሳይት ላይ ለመቀመጥም ይቀላል ብዙ ኤዲቲንግ ያስፈልጋውም። አሁን እርሶን መጠየቅ የፈለኩትና ከተቻለ በመጨረሻ ቢሆንስ እንዴት ይላሉ? እቺን ለመናገር ያህል ነው። እና جزاكم الله الخير استاذ ጥሩ ነው يعني ሁለቱም መንገድ ጥሩ ነው የተፍሲሩ ሁለቱም መንገድ ጥሩ ነው። እኔ እንዳውም የመጀመሪያውን ቢሆን ቢያስቤ ነበር ላኪን እህታችን እህትካት الادويه በተናገረችው ደግሞ ነው የሁለተኛው ይሻላል አልኩኝ። ለምን ግን ለምንድን ነው የመጀመሪያውን ያልኩበት ምክንያት ሜቢ ለተማሪው ለአዳማጩ ይቀለውና መሳተፍ ከጀመረ ብዬ ነበር ላኪን ባንድ በኩል ደግሞ እንዲ እርሱም ይፈሰሩበትን አይነት መንገድ እንኳን የሚፈሰርልንም ለወደፊትም እናገኝ አይመስለኝም። እና ይሄኛው መንገድ ይሻለናል ኢንሻአላህ። ወጀዛኩም الله الخير استاذ ይሄ ነው የኔ አስተያየት እንግዲህ ከተቻለ። ኦኬ አፉ በሉኝ። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እኔ መጨረሻ ላይ የተባለውን አልሰማሁም ተነስቼ ነበረ አሁን ሙላቪድን ምትለውና የሰማሁት ጠያቄና መልስ ደግሞ በጣም ወሳኝ ነው። እኔ ራሴ ማራ አሁን ለምሳሌ ሁሉም መቼም የራሱን አስተያየት ነው የሚሰጠው አውፍ በልኝ። ከጠያቄና መልስ ደግሞ ብዙ እንማራለን። እኔ አላወቅኩትን አሁን ስጽፍ እንኳን አልተረዳሁትን እንደገና በጠያቄ ሲመለስ እንደገና እረዳዋለሁኝ ማለት ነው። ሌላው የተፍሲሩ ጉዳይ ነው። እኔ ያው ባለፈው ጊዜ እንዳስተማሩኝ ቢያስተምሩኝ በጣም ደስ ይለኛል። ምክንያቱም ቃል በቃል ከሆነ ብዙ ነገር አልተረዳሁትም። ከዚህም በፊት እንዳልኩት ተምረን ነበር ብዙውን ያልተረዳሁት ነገር አለኝና አሁን ለምሳሌ ኢማማችን በየወሩ በየረመዳኑ 30 ጥያቄዎች አሉ በየቀኑ የሚጠየቁና ይጠይቃል ከዚህ ጁዝ ላይ እንደዚህ ከዚህ ጁዝ ላይ እንደዚህ ያለ ጁዙን ብቻ ይነግረናል። እና ባለፈው ጊዜ ጁዝ 16 ላይ አለ ይሄን አሁን የምገልጽበት ምክንያት አለመረዳቴን ለመናገር ነው። ምክንያቱም የሼህ ኢብራሂም ተፍሲር ቢሆን ኖሮ እረዳው ነበር ይያልኩ ስላልኩ ነው። ምን ብሎ ጠየቀ? ማንም ሰው ቢሆን እሷም ሆነች እሷ አለ ሊያልፍ አይችልም የፍርድ ቀን ብቻውን አላህ ፊት ሆኖ እስካልመጣ ድረስ የሚለውን አያ ግለጹ ብሎ ተናገረ ማለት ነው። እኔም ደግሞ ያው ታገልኩኝና ያው በማገላበጥ ያገኘሁት አያ 95 ላይ ያለውን ያ መሰለኝና ተናገርኩኝ ማለት ነው። እና እሱ አይደለም በሚለው ደመደማ ትክክል አይደለም መልሱ ብሎ አለ። እንደገና አሁን ባልተቤቴ ከመጣ በኋላ ጠየቅኩት እንዴት አይሆንም እንደዚህ የሚለው ይሄ ተመሳሰለብኝ። ሁለቱም የሚመሳሰል ነገር ነው። ምክንያቱም ውስጡን ካልተረዳ ነው ተመሳሳዮች የሆኑ ነገሮች አሉ። ኢቭን አረበኛ የሚናገሩ ሰዎች ራሳቸው አልመለሱትም። እኛ አረበኛም ቋንቋችንም አይደለም ልንረዳውም አንችልም። እነሱ ራሳቸው አልመለሱትም። አሁን ሼህ ኢብራሂም ስራጅ በሚያስተምሩት ነገር ቢሆን ግን ለማለሰዎች ልነበር ምንድነው ብሎ ያኛው ሲነግረኝ ባልተቤቴ ከመስተውሰው ምንድነው ይሄማ አያ ኤዲ 80 ላይ የወረደው ነው አለ። ምክንያቱም ያ የወረደበት ሰበብ አለው። አንድ ብረት አንጣሪ ነበርና ሰውየውን ስሙን ጠራሁት ኡስታዝ ሊያስተውሱት ይችላሉ ቢን ወይል ይባላል መሰል ሰውየው እንትኑ ሰውየው ማለት ነው። ብቻ ብረት አንጣሪው እሱ የሰራበትን ስራ እንዲሰጣው ገንዘቡን እንዲሰጣው ጠየቀው ማለት ነው። ሲጠይቀው አይ እኔማ በመሐመድ እስካልካር ድረስ መሐመድ ሰለላሁ ዐለይሂ ወሰለም እስካልካር ድረስ አልሰጥህም ብሏለው ማለት ነው። እንደገና እሱ ደግሞ በዚህ አልክድም ብሎ አለ ማለት ነው። እንደዛማ ከሆነ በመልቀያማ እንገናኛለን እኔ ታገኛለህ ብሎ ሲለው አለ እኔ የዛን ጊዜማ ሙቼ ከተነሳሁ በኋላ ብዙ ብዙ ገንዘብ ኑሮኝ ብዙ ሀብት ኑሮኝ ብዙ ልጆች ኑሮኝ ይኖረኛል የዛን ጊዜ ታያለህ ብሎ አለው ማለት ነው። ይሄን የሚለው ማን ነው? ይሄ ቢል ወይል የሚባለው ሰውዬ ነው። እና አሁን ይሄንን ያልኩበት ምክንያት ኡስታዝ እርሶ አሁን የወረደበትን ሁኔታ ይሄን አስረድተው ይበነበረ አሁን ከአሁን በፊት እንደተማርኩት ማለት ነው ተረድቸዋለሁኝና አሁን ይህን ጥያቄ እመልሰው ነበር፣ አልሳሳትም ነበር። እኔ ግን ቃል በቃል ትርጓሜ ሂጄ ማለት ነው ተመሳሰለብኝና ያንን አልኩኝ፣ ግን መልሱን አላገኘሁትም። አያ ወረደበትን ተናገረ ማለት ነው። ሱረተ መርየም አያ ኤዲ ላይ የወረደውን ተናግሮ ይሄ ነው መልሱ ብሎ ባልተቤቴ ሲነግረኝ ነው የተረዳሁት። እና እርስዎ በሚያስተምሩት አይነት ከሆነ ውስጡን እየተረዳ ነው እንሄዳለን እንጂ ይሄ ቃል በቃል ትርጓሜ ከሆነ እኔ በበኩሌ አልረዳውም። ጀዛኩሙላህ ኸይርን ኡስታዝ፣ እርስዎን ከነ ቤተሰቦቸው ጀነት አልፍርዶስ ሲወፍቀዎት የሰሩትን ስራ በሙሉ አላህ ይውደድለዎት። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እህቴ ኑርጀና፣ ያው የፈለግሽው ሰውየው አልዓስ ብን ዋኢል ይባላል። አልዓስ ብን ዋኢል ሁወ ካፍር ያኒ በዚህ በሀብታም የሆነው በአኼራ በሀብታም ነው። እንግዲህ አኼራ አለ ብላችሁ የምታስቡት ከሆነ እንግዲህ እዛ እከፍልሃለሁ ምናምን ብሎ በክብሪያ የመለሰው ነው። አላ ኩል ሓል እዚህ ላይ እንቋጨውና አልሐምዱሊላህ አስተያየታችሁ በሙሉ ሁላችን ተቀብለነዋል። አላህ ያግራልን። ተፍሲሩም አላህ ስክት አድርጎ በልባችን ካላስገባው ከዚህ የሰፋ ቢሆንም አላህ ካልወፈቀን ሊገባን አይችልም። ግን ልብ በሉ ወንድሞች፣ አንድ ትልቅ ነገር የምነግራችሁ ምንድን ነው፣ ቁርአን እንደ ሌላ አይተረጎምም ጨርሶ። ወላሂ ሐታ እንደ ሐዲትም አይደለም። ሐዲት ግልጽ ነው ነገሩ፣ የሰው ንግግር ስለሆነ ነቢያችን ሰው አይደሉም። የነቢያችን ንግግር ስለሆነ ኸይሩኩም መን ተዓለመ አልቁርአን ወዓለማ፣ ግልጽ ነው ይህ ነገር። በላጫችሁ የሆነው ቁርአን ተዓልሞ ቁርአን ያዓለመ ነው። ኸላስ መን ከዘበ ዓለየ ሙተዓሚደን ፈልየተበወእ መቅዓደሁ ሚን ናር። እኔ ያላልኩት ነገር ሐዲት ነው ብሎ ያወራ ሰው ቦታው ጀሃነም ይሁን። ግልጽ ነው ይሄ ነገር። ምንም ነገር ብዙ እንትን አያስፈልገውም። ቁርአን ግን ላ ቁርአን ሙዕጅዝ ቁርአን እንዳልኩ አሁን ምንድን ነው ወሰይነ ልኢንሳነ ቢዋሊደይን እሕሳነን ጠይብ አሕሰን ሑስና ተብሎ ይቀራል። በሐዲቱ በሰው ንግግር እንደዚህ የለም። እያንዳንዱ አያ ብትሄዱት በሶስት አራት አቀራር ነው የሚቀራው። ዑለማችሁ ይህን ነገር በደንብ ያውቃሉ። ሁለተኛ የአኺ ሀደ ከላሙ ረቢ ሰማዋት ወልአርድ ከላሙ ላህ ለይሰ ቢመክሉቅ። መክሉቅ ያልሆነው ነገር በዚህ አዱኒያ አለ ቢባል ዓርሽም መክሉቅ ነው፣ ኩርሲም መክሉቅ ነው፣ መሬትም ከዋክብትም ጨረቃም ነቢዮችም ሰዎችም እንስሳ በሙሉ መክሉቅ ነው። ቁርአን ብቻ ነው መክሉቅ ያልሆነው በዚህ መሬት ያለው ሁ ከላሙ ረቢ ሰማዋት ወልአርድ። ኢዘን ተእዊሉ ተፍሲሩ ምስጢሩ በተፍሲር በትንተና ስለሚታወቅ ነው። እና ልብ እንበል፣ ቁርአን እንደ ሌላ ንግግር አይደለም፣ ለየት ያለ ነው። ክብር አለው፣ ሚዛን አለው። በናሁ በንትን ያኒ በበላጋ በቀዋዒድ የተመሰረተ እንትን ነው። ያኺ እነዛ ናሕዊን ግራመር የሚያውቀው የአረብኛ አንዲት እኮ ነው። አንዲት አረፍተ ነገር በቁርአን 6338 አያ አለ በቁርአን። አንዲት አያ እኮ ነው። በግራመር ትንሽ ስህተት ሊያወጡለት ቢሞክሩ አጡ። ግራመር አላህ ስብሓን ተዓላ ግራመር ያውቃል እንዴ? እኔ የግራመር አላህ እሱ አይደለም እንዴ? አሁን ግራመር የፈለገውን ነገር ጋዜጣ ብታነብ ስንት የግራመር ስህተት ታገኛለህ። ግራማቲካል ምስቴክ ብዙ ነው። ቁርአን እነዛ አዋቂዎች የተባሉ ሀታ ቁረይሾች በሙሉ ካፊሮች በሙሉ በቁርአን አንዲት ግራማቲካል ምስቴክ ለማግኘት ብለው ስንት አመት ጥረው ለማግኘት አልቻሉም። ሊአኑ ሀዛ ለይሰ ቢከላም አልበሸር። እና የመጨረሻ ያ አንድ ቀን የነገርኳቸው ሙዕጅዛ እሱን ብጠቅስላችሁ ይገርማቸዋል። አንዱ ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጣና አንዱ ነው በጣም እየተቀጥረሰ ነው እየተከበረ መጣ። ፈቃል ያ ሙሐመድ አለው፣ ይህ ቋንቋ የአረብኛ የእንትኑ ቁርአን ከአላህ ነው የምትለን ደግሞ ኪታብ ሰሒሕ ቁርአን ነው ሰሒሕ ቋንቋ ነው አረብዩን ሙቢን የምትለው እኮ እንዴት በዚህ ቁርአን ብዙ ቃላት አለ እኛ አረቦች የማናቃቸው ከየት እንዳመጣቸው አናቅም ብሎ ተሐዳሁም ተሐዳ ነቢ ስ ሰለም። ፈነቢ ስ ሰለም ቃል ነዓም አልቁርአን ከላሙላህ ላ ያእቲህ ልባጢሉ ምን በይን የደይህ ወላ ምን ኸልፊህ። በዚህም በዛም በዛም አንዲት ቀን እንኳን ስህተት የማታገኝለት ቁርአን ነው አሉት ማለት ነው። ላ አለ አንዳንድ ቃል አለ አለ ለምን እንዴት አሉት። ፈቃል እኛ በቋንቋችን አሰድ ነው ምንለው አለ፣ አንተ ግን በሱረት ልሙደትር ቀስወራ ፈረት ምን ቀስወራ አልካለ። እና አንበሳ ቀስወራ ይባላል እንዴ? እኛ አንበሳ አሰድ ነው ምንለው አለ። እንግዲህ የተማረ ሰው ተብሎ ነው የመጣ። ከዛ ቀጥሎ እኛ አጂብ እንላለን ስንደነቅ አጂብ ነው ምንለው። አንተ ግን በቁርአን ኢን ሃዳ ለሸይኡ ዑጃብ አልካለው። ዑጃብ ከየት አመጣው አለው። ስንት ሆኑ? ሁለት። ቀስወራ ዑጃብ። ከዛ በኋላ እኛ በቁርአን እንትኑ በቋንቋችን የስተህዚኡ እንላለን። የስተህዚኡ ማለት ያሾፋል ያፌዛል ማለት ነው። አንተ ግን ያህዘኡ የስእል እኛ ያህዘኡ ነው የምንለው። በቁርአን ግን የስተህዚኡ ብለህ ጽፈሃል። ራኒ ያልጻፍኩም የአላህ ነው። ጠይብ የስተህዚኡ አንልም፣ ያህዘኡ ነው የምንለው አለ። ሶስት አይደለም። አራተኛ ደግሞ እኛ የምንለው ትልቅ ነገር ስንል ከቢር እንላለን። አንተ ግን በቁርአን ኩባራ አልካለ። ስለዚህ ኩባራ፣ ዑጃብ፣ ቀስወራ እና እነዚህ ቃላት ከየት ነው ያመጣቸው ብሎ ነቢያችን አስቁሞ እንደዚህ እየፎከረ ይናገራል። ገና ነቢያችን ሳሰለም ሳይመልሱ አንድ አሮጌ ሽማግሌ እኮ ነው የገጠር ሰው ያዕኒ አረብዩን ቁህ የተጣራ አረብ የሆነው መጣና ድሃ ነው ለነቢያችን ምን አላቸው? ያ ሙሐመድ አላቸው። እንግዲህ ያኔ ሰደቃ ስጠኝ ለማለት ነው የፈለገው። አሁን ምን አላቸው? ያ ሙሐመድ ያብነ ቀስወረቲል አረብ ምን አሉ መጀመሪያ? ያ ረሱል ያ ሙሐመድ አላቸው። እና እስቲ አዕጢኒ ከማ አዕጣከ አላህ አላህ የሰጠህ እስቲ ስደቃ ስጠኝ አላቸው። ነቢያችን ምን አሉ? እሺ ዛሬ የለንምና ገንዘብ ሲመጣልን ሻ ተመለስና ነገ ከነገ ወዲያ እንሰጥሃለን አሉት። ሰውየው ተቆጣ፣ ሽማግሌ ነው በጣም ተቆጣና ምን አለ? ያ ሙሐመድ ያብነ ቀስወረት ልዓረብ አተስተህዚኡ ብያ ወአና ረጅሉን ኩባራ እነ ሃዛ ለሸይኡን ዑጃብ አላቸው። ያ ሰውየው አራት ቃል የጠቀሰው በዚህ ሰውየው መጡ ማለት ነው። ያ ሙሐመድ ያብነ ቀስወረት ልዓረብ አንተ ሙሐመድ የአንበሶች ቀቢላ ከነሱ አንዱ የሆንከው ያብነ ቀስወራ፣ ቀስወራ አሰድ ማለት ነው። ያ ሙሐመድ ያብነ ቀስወረት ልዓረብ አተስተህዚኡ ብያ በእኔ ታሾፋለህ? ወአና ረጅሉን ኩባራ ትልቅ ሰው እያየኸኝ? እነ ሃዛ ለሸይኡን ዑጃብ ሰውየው እንደዚህ አየውና አንተ ምንድነ ከሰማይ ነው የወረድከው? ከአላህ ተልከህ ነው የመጣኸው? እኔ አልመጣሁም እኔ እና የውላችሁ የነቢያችን ሙዕጂዛ ይህ አንድ ነው። ስለዚህ ኩባር፣ ቀስወራ ያኒ አጂብ፣ ዑጃብ የሚባለው ነገር ሁሉ አረብኛ በሶስት በአራት በአምስት በስድስት የሚተረጎም ስለሆነ የአላህ ቁርአን ደግሞ ሙዕጂዝ ስለሆነ ሐቂቀተን ለምሳሌ እንለስታችሁ ወላ ተቅቱሉ አውላደኩም ኸሽየተ ኢምላቅን ነሕኑ ነርዝቁሁም ወእያኩም በሌላ ولا تقتلوا اولادكم خشيه املاق نحن نرزقكم واياهم عنده نحن نرزقهم واياكم بل يا دمو نحن نرزقكم واياهم اهون عندنا وي لجوجاتشو يعني اتقدلوا انينا ان انتنا الناس اللي يقلبكو انينا يمرزق انينا عليه بهلتم ايا عندنا تشو منم عينت ليلت يلاچون بترغمو لكن علماءچو طلق بلو وسطو مستيرو بدن اتكرو سيايو منالو لا ليونت علاچو عالم يا ولا تقتلوا اولادكم خشيه املاق املاق معنات دهنت فرتاچو لجوچاچون اتغدلو عليه نحن نرزقهم واياكم الناس يه مندنو قالو عند سو كولدكو ما نقلباچوال እኔ ፈራለሁ ደሞዜ ቢቀነስስ ያኔ እንደዚህ ከስራ ቢያስወጡኝስ ከዚህ አገር ቢባረርስ ብሎ አለመውለድ እየፈራ ሁለት ይበቁኛል ሁለት ይበቃሉ እያለ የሚስቱን ማህፀን የሚዘጋ ለወደፊቱ የሚፈራ ነው አሉ። نحن نرزقهم واياكم نحن نرزقكم واياهم ሁለተኛው ግን نحن نرزقهم واياكم ሁለተኛ ግን ማለት ነው አስለን አንተ የሚረዝቀው ማን ነው? አንተ የምረዝቀህ ማን ነው? መጀመሪያ እወቅ። አንተ ጌታ አንተ ነው የምትረዝቀኝ። ኸላስ አንተን የረዘቀ ጌታ እነሱም ይረዝቃቸዋል። ስለዚህ ዝም ብለህ ውለድ ማለት ነው። ትርጉሙ ምንድን ትርጉሙ ትንሽ ይለያያል። ላኪን وسط جبتو عالمو تنتنو كان نجرة ولتهم بعد لا ينمت نزي آيات بزو وآيات اللي بالقرآن اندي تأفج مسألاتشو والله إني يا قرآن فكر يا قرآن تفسير بدمي وسط جبتو نمسارو إني لك نزي على دلهم عن سو كافر لما رج ديسكافر لما رج ندمي قوقو إني دمو بتفسير قرآن كجبه أن أتيس نجر لماجنت يعني اسكهون درس لما تشو يال درسوا بطل ماجنت بوست قبلنا والله أغني الله بزو يعني تكيد علماء وش بتشام ميا قط نجر أغني الله أجر من قدي أنا الله راسو قرآن يا يعني يستمرن الله على تشون النا يسون قال عندنا الرد يا درجان يالكو إن شاء الله مش توال نجرو نجي بدارو بلال نجنا إن شاء الله بارك الله فيكم والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين ما يكفري.